የዛሬ ትምህርታችን እንደምታውቁት ያው በፍቅህ ነው ያለነው ስለዚህ ካሳረፍነው እንቀጥላለን ማለት ነው እሺ ኦኬ እንግዲህ እንዳልኳችሁ መጽሐፉ በጣም ሰፊ ነው በስፋት ነው የሚገልጸው እንግዲህ እስካሁን ድረስ ያለነው እንዳልኳችሁ በህመም ነው ያለነው አንድ ሰው የታመመ ሰው ምንድነው መታረግለት ከዛ አልወጣንም احكام المريض ይላል يقول النبي صلى الله عليه وسلم من يلالو اذا مرض العبد او سافر تملكته ولت نو يتقصد عند سو كتامم من هو لا كتامم وندموج صلاه الليل يمسجد ينبروا ايسجدم مسجد يمهد ينبروا ايهدم عند سيت صلاه الضحى يمسجد ينبر شو لا تسجد تشلالش اتتشلم ويم دمو يمتصوم كنبره حمصنا سنيو اتصومم انا ብዙ ነገር ነው የሚቀርብ ከተሳፈርክ ደሞ ልክ እንደዚህ ነው በከተማ ሆነ ህም ታደርገው አላህ የሚወደው ብዙ ነበር ይህም ቀረብ አይደለም ነቢያችን ምን አሉ اذا مرض العبد او سافر كتب له مثل ما كان يعمل مقيما صحيحا سبحان الله يا الله شرنت كونه ይህ ነገር እና ግን ምን አሉ ዑለማዎቹ አንተ ሳታቋርጥ ሰላተ ወይም ሳታቋርጥ ሰኞና ሐሙስ ጾም ነበር አሁን ታመም ስትታመም በምን አይነት ቸርነት ይነገር 10 አመት ሰላተ ሌለ መስገድ አልቻልኩም 10 አመት ሰኞና ሐሙስ መጾም አልቻልኩም እየቀጠለ ነው ማሽኑ እየሰራ ነው እየቆጠረ ነው አጅርህ አይቀርም ግን ዋናው ነገሩ ግን መጀመሪያ ስትታመም ወይም ስትሳፈር ያ ነገር በሰፈሩ ወይም በበሽታው የተቋረጠ መሆን አለበት እንጂ አንተ ያኔ አሁን ልሳፈር ነኝና እስቲ ልጀምረው ምናን ብለህ አይደለም እንደ እድል ሆኖ ከተሳፈርከው ወይም ከታመምክ ያ ነገር እየቀጠለ የሚሄደው የነበረው እንደገና ይቀጥላል አሉ አጅርህ إذن إذا مرض العبد أو سافر كتب له مثل ما كان يعمل مقيما يعني بكتما هونو يصومنو متسبلت صحيحا بتيناو يالدمو يميادرغو نغر كله يصافبتال يصافلتال معناتنو بتام قنجو نغر نو انغدي الله سبحانه وتعالى بمسمرو ياسقين بمسمرو كقويهان حقيقة بتآمن تنو اندي تمسلاتشو لمسالي كامباني انا ماك هون انا يكامباني ادمينيستريشن تروكم ممم انتنو دوموزه ايا قوارتم يهده هده مخناتو سلتهم ممكم عارتنو يا الله قن اسكالة موتك هوتم بمولو يكتل هالماتنو اشي كذا كتلو يقول النبي صلى الله عليه وسلم من عاد مريضا عند سو سبحان الله اخي بزي بتام دكاموش كونن بتام دكاموش اهون امريكا يلاچو ماكينه يلاچو درايف تارغالاچو ادلم طيب عند سو كتاممي يا عند ساعات يا جماعه ساعات اوحد لمثال سرا يلاچو قدامم سرا لا ينوراچو يشلال جس 50 مينيتس درايف يهونو بوتا من علبت ماكيناون اسرته እስቲ እዚህ አንዲት እህት ያለች እሷን ዚያራ ላርግ ብላ አንድ ሰው ትነሳለች ምንም አይደለም እንደ ትሪፕ አስቢው ልጆች ሽዘሽ ለመሄድ ይቻላል ወይም አንድ ወንድም እዛ ሆስፒታል ተኝቷልና ላየው ብለህ ከሄድ ካሉ من عاد مريضا نادى منادي من السماء ከሰማይ ቆኖ አንተ የማትሰማው ድምጽ አለ የመላእክታ طبت وطابت ممشاك سبحان الله طبت بامارنيا عندك ألف اللقلين طبت وطابت ممشاك يعني يمتكهدو يمتهدو من قد أنا ما أرقل له تسأقايم اللابت اللهم يودو يفلقون قال سترو تقول در دروبتنا طبت مالت طيبهن يمتهدو بتعام طيبنا اللهم يودو ارمجا رقل له طبت وطابت ممشاك وتبوأت من الجنة منزلا ቦታ ደሞ ጀና ይሁን ማን ነው ሚለው ያኺ ሸህ ኢብራሂም ነው ነው ወላ አመቱላህ ነሽ ላ እኛ ሰው ነን ያኔ አላህ ሊቀበለው ይችላል ላይቀበለው ይችላል መላእከ ኮ ነው እንደዚህ ሚሉ እሺ እኔ አን ነገር አለ እንደዚህ አይነት ሲመጣ እንደዚህ አይነት ሲመጣ ከሁለት አንድ ምርጫ ነው ያለን ከኔ ጋር ተመልከቱ መጀመሪያ እስቲ ሐዲሱ ሁለተኛ ሐዲስ ላምጣና ሁለቱም ጨምረልን ነገር ሌላ ሐዲስ ምን ይላል ነብያችን ሰለላም ما من مسلم يعود مسلما غدوة طوات عند سو تنستو يعني ودا عند يتاممو سو لمدرس بلو سيهيد عليه جنا كونو كبيتو سيوتا إلا صلى عليه 70,000 ملك حتى يمسي كطوات جمرو ياو بلفو سامنت يالكواتشونو جن أمرك أنا نجرو لقلت الله شنو يفلكوت إن طوات በሽተም በስቻማ ሸዋል ሰዋል በቤቱ ወይ በሆስፒታል በለ እሱን ለመدرس ስትሄዳሉ 70,000 መላእካዎች ዱዓ ያርጉልሃል ሰላ ማለት ዱዓ ያርጉልሃል ማለት ነው وان عاده عشيه متى دمو متى ከሆነ ደሞ ይሄድከው صلى عليه 70,000 ملك حتى يصبح وكان له خريفا من الجنه جنه دمو በጣም እንዴት የተመሰለ መቀመጫ በእንትኑ በጀና ይሰራለታል አሉ። አሁን እኔ አንድ ነገር ልጠይቃችሁ። በነዚህና በነዚህ መሳሰሉ ሐዲሶች አንድ አቋም ነው ያለን መኖር ያለብን። ምንድነው መሰላችሁ? ከሁለት አንድ ነው። ከሁለቱ አንድ ምረጥ። እሺ? ዝግጅናችሁ ልትመርጡ? ከሁለት ነገር አንድ ምረጡ። ተዘጋጅተዋል ወንድሞች እየሰማችሁኝ ነው? እስኪ የምታወሩ የምትጫወቱ የምትበሉ ወይም እንትን ሬዲዮም ሰሙን ትንሽ ወደኔ ፊታችሁ ወደኔ አርጉ። እንደዚህ የመሳሰሉ ሐዲሶች የነቢያችን በብዙ ሺህ የሚቆጠሩ አሉ። ጭንቅላት ቶሎ የማይቀበላቸውና አሁን ከሁለት ምርጫ አንድ ምርጫ አለ። አንዱ ነቢያችን እብድ ናቸው ተሳስተዋል፣ ይህ ሐዲስ መሰረዝ አለበት፣ ይህ ሐዲስ ልክ አይደለም። ይህን ትመርጣላችሁ ወንድሞች? የሚመርጠው ማን ነው? ይህ ከመረጥክ ትከፍራለህ። ጠይብ ሁለተኛው ምርጫ ነቢያችን በመላሳቸው አንድ ውሸት ነገር አይናገሩም፣ ስህተትም አይናገሩም። ይህ ሐዲስ ልክ እንደተባለው እውነት ነው ካልን ደግሞ እኛ ሞኞችና በጣም በጣም የራሳችን ጥቅም የማናቀ ነው። አሁን እኔ እውነቴ ነው እንደዚህ አይነት ሐዲስ ይመጽ ካልኩሌት ነው ማረገው። ለምሳሌ እንበል ኡም አብዲን ካናዳ ነው የምትኖሩ። እሺ አመቱላህ ካናዳ ነው የምትኖሩ እንበል። ባንድ ከተማ ነው። አሁን ላ ሰማህ አላህ ኡም አብዲን ታማ ሆስፒታል ገባች፣ ወይም ታማ እቤቷ ተኝታለች። እሺ አሁን ያኒ ኡም አብዲን ሲያራ መኪና አርጋ አንዳንድ ጊዜ ልጆቿ ወደ መድረሳ ታደርሳለች፣ አንዳንድ ጊዜ ወደ አንድ ነገር ትሄዳለች። አለ ልክ እንደሱ ድራይቨር ጋ አንድ 15 ደቂቃ ሄዳ ለአመቱላህ ለመድረስ ብላ ስትሄድ ገና ከቤቷ ስትወጣ 70,000 መላእካ اللهم اغفر لها اللهم ارحمها اللهم ادخلها الجنه اللهم اللهم ይላሉ። እኔ እኮ አሁን የመረቀጥኩት ምንድነው በጣም ያጀበኝ፣ እኔ አላቀም ይሄን እንደሚሉ ግን ይላሉ። ስለዚህ ምርጫችን ወይም ነቢያችን ዝም ብሎ ኤግዛጀሬት ያደረጉ እኛን ለማስደሰት ነው የሚሉ እንጂ ሐቅ አይደለም። ይህን ትመርጣላችሁ አንመርጥም? ይህን ካልመረጥ እንግዲህ ሁለተኛው ምንድነው እውነት ነው ነገሩ በልክ በአይናችን ስለማናያቸው እንጂ 70,000 መላእካ የወደደ ይውደድ የተቀበለ ይቀበል ያኒ እንቢ ያለ እንቢ ይበል። እኔ ግን 101% እቀበላለሁ ብለህ እንዲሰማህ ያስፈልጋል። ማዕብዲ አሁን 70,000 መላእካዎች ዱዓ እያረጉልኝ ነው ብላ ልክ እንደ ላኢላሃ ኢላላህ ማመን አለባት። ከኔ ጋር አላችሁ ወንድሞች? አቡ አኒስ ከኔ ጋር አለ? አኺ ፊላህ አለ? ሌሎቹም አሉ? እስቲ ባካችሁ ይህን ነገር እንደኔ ና ጅሎች መሆናችንና በጣም የማናስብ መሆናችን አንድ ሰው ያ ኡም አብዲ ነዓም ዛሬ በሶስት ሰዓት ጠዋት አመቱላህ ስለታመመች ሂጅና አይተሽ ከመጣሽ $100 ሰጥሻለሁ ብትባል አመቱላህ እንትኑ ኡም አብዲን ኤቭሪዴይ 10 ታይምስ ትሄዳለች። ምክንያቱም ቴን በሀንድረድ ሺ ዶላር ልታገኘው አይደለም። አስር ጊዜ ስራዋን ሁሉ አስቁማ ኡም አብዲን በቃ አመቱላህ የት ነሽ? ወደ አመቱላህ አሁንስ? ወደ አመቱላህ አሁንስ? ወደ አመቱላህ እንዴ ምን ነካሽ ዛሬ? አመቱላህ አመቱላህ አመቱላህ ሌላ የለም ንግግር። ምክንያቱም መቶ ዶላር ስላለባት ነው። እና አስር ጊዜ ከሄደች ሺ ዶላር በቀን ማን ይሰጥሃል ትላለች። ላኪን ሰባ ሺ መላኢካዎች ዱዓቸው በመሬት የማይወድቀው ሙስተጃብ ዳዕዋ የሆኑ ዱዓ ሲያደርጉልህ ግን አይሰማንም። ይህን ለመግለጽ ነው የፈለግኩት። ባለፈው ሳምንት ይህን ሐዲስ ጠቅሸው ነበር፣ ላኪን እንደዚህ አድጌ ያልገለጽኩት ምክንያቱም ፊሊት ያኳና ፊልኢት ፊልኢት ልክ እንደ ይሰማህ ነገሩ። ኦኬ እንቀጥል እስቲ። ወደ እንትኑ ወደ አንድ የታመመ ሰው ከሄድክ ወንድሞች፣ ፍቅህ ነው ግን የአደብ ፍቅህ ነው የምንማረው ያለ ነው። ምንድን ነው የምትለው? ደህና ነህ ወይ ሰብሪ ስጥ ምናምን ሁሉ ተውና ነቢያችን ያሉት በላቸው። ጠሁር በስ አንድ ቃል ነች። ጠሁር ኢንሻአላህ፣ ጠሁር ኢንሻአላህ። የታመመው ሰው የፈለገውን ራሱ እንደዚህ እጅህ ላይ ራሱ ያስቀምጠ ከፈለግ፣ ወይም እዚህ ጀርባው ላይ ነካ ነካ ያደረግ፣ ወይም ምንም ነገር ሳታደርግ እንደዚህ ጠሁር ኢንሻአላህ ትለዋለህ። ምን ማለት ነው ጠሁር? አሉ ዑለማዎቹ፣ ይህ በሽታ የመጣብህ እኮ አላህ ስለሚጠላህ አይደለም። ይህ በሽታ የመጣህ እኮ ትከፈልበታለህ። ምንድን ነው ክፍያው? ጥርግርግርግርግ አድርጎ ወንጀልህን ያጥብልሃል። ጠሁር ማለት ይህ ማለት ነው። ወላሂ ወለው ሸውከቲን ዩሻኩ ቢሃ በአሉ ነቢያችን፣ እንኳን ራስ ምታት ወይም ሰረጣን ፓራላይዝ የኩላሊት እንትን ወይም ደግሞ ኦፐሬሽን ወይም የስኳር በሽታ የፈለገውን በሽታ ይምጣ፣ እሾህ እንኳን አንዲት እሾህ እግሩ ላይ ብትነካው ይከፈልበታል፣ አላህ ይከፍለዋል። ምንድን ነው ጠሁር? እሽ ማለት ጠሁር ያዕኒ ይህን በሽታ ወንጀልህን ጥርግርግ አድርጎ ይሄድ ማለት ነው። ከዚህ የበለጠ ምን ዱዓ ታደርጋለህ? ደግሞ ያንተ ዱዓ ልታደርግለህ ትችላለህ፣ ግን ከዚህ በኋላ ይህ ነቢያችን የተውልን ሱና ስለሆነ በሱ ጀምር። ጠሁር ኢንሻአላህ፣ ጠሁር ኢንሻአላህ። ከዛ በኋላ ከፈለክ ዱዓ ጨምርለት ማለት ነው። ከዛ በኋላ ወዩስተሐቡ ተኽፊፍ አልዒያዳ ወተቅሊልሃ ኢን አምከን ሓታ ላ የፍቁል ዓላ ልመሪድ ኢላ ኢዛ ረቂበ ፊ ዛሊክ። እና ያንተ ዚያራ ደግሞ ቀለል አድርገው፣ ሄደ ሶስት ሰዓት ቁጭ አትበል፣ ራስ ምታት እስከሚይዛቸው ቤተሰቡና እሱ። አንተ ትሄድና አምስት ደቂቃ ደህና ነህ ወይ አላህ ይሽልሃል፣ ጠሁር ጠሁር ኢንሻአላህ፣ ምንም አይደለም እኮ ሰብሪ ይስጥህ ምናምን ትልና ትንሽ ዱዓ ታደርግልህ፣ ተነስተህ ሂድ። ዑለማዎች ምን አሉ? ራሱ በራሱ በሽተኛው እባክህ ቁጭ በል፣ አንተ ስትመጣ እኮ ተሻለኝ እኮ፣ እባክህ እርግተህ ቁጭ በል እዛ ጊዜ። ምክንያቱም እሱ ስለጋበዝህ ማለት ነው። ምክንያቱም ይህ ማለቱ ምንድን ነው? ችግር የለብኝም ወደ ሽንት ከሆነ ሄጄ መጥቻለሁ፣ ልብሴ እንዳልቀይር ቀይር ያለሁ፣ እንዲያውም የሚያጫውተን ሰው እፈልግ ነበርና እንኳን መጣህልኝ፣ ቁጭ ብል ካለህ፣ አንተ ደግሞ ጊዜ ካለ ቁጭ ብለህ ከእሱ ጋር ምን ታደርጋለህ? ትጫወታለህ። አለበዚያ ዚያራው አሳጥረው ይላሉ። ጠይብ፣ ከዛ ቀጥሎ ዒያደተ ልሙስሊም ሊልካፍር፣ አንድ ሙስሊም ለአንድ ካፍር ከታመመ ዚያራ ሊያረግለት ይችላል አይችልም? ጀሚዕ ልዑለማ ይችላል አሉ። ለምን? ሊአኑ ላ በእሰ ቢዒያደት ልሙስሊም አልካፍር ወደሊሉ ዓላ ዛሊከ ዒያደት ነቢይ ስለ ላ ሰለም ሊዓሚሂ አቡ ጣልብ። አቡ ጣልብ አጎታቸው ሙሽሪክ ነው። ሙሽሪክ ያለ ግን በየቀኑ እየሄዱ ተሻለህ ወይ ደህና ነህ ወይ ይሉት ነበር። በመጨረሻ ግን እነ አቡ ጃህል እና እነዛ ትላልቅ ሙሽሪኮች ከአቡ ጣልብ ስለነበሩ ገብተው ጥያቄ ብቻ ጠይቀው ወጡ። ያ ዓም አሉት፣ ቁል ላ ኢላሃ ኢላላህ፣ ብቻ ይችን ብቻ በልስ፣ ላ ኢላሃ ኢላላህ በልና ይችን ይዤ ሄጄ ከአላህ ጋር ልማጎትልህ፣ ከአላህ ጋር ልጠይቅልህ፣ ራሕማ ልጠይቅልህ፣ በስ ላ ኢላሃ ኢላላህ ብቻ በል በአፍህ አሉት። እምቢ ያለ ሰውየው እና ምን አለ መሰላችሁ? የውልጅ እንግዲህ እንዳይሉኝ የሚለው እዚህ ላይ ነው ያለው። በአይኑ አፍጥጦ አፍጥጦ እና አቡ ጀህል ምናምን ሲያይ እነሱ ደግሞ ምን አሉት? አረ አንተ አቡ ጣልብ ሙሐመድን ፈርተህ የሙሐመድን ጀሃነም ፈርተህውን يعني يا باته يا اياته يا كن اياتوچ حيماناتنا بتام وبت يالو حيمات تتل تهد نو قالوتنا كذا هلا من عليه يعني انا في ملتي ابائي واجدادي علي يا باتوچ يا اياتوچ اياتوچ حيمانات التوم محمد صلى الله عليه وسلم ونتنيا ملكتنيا مهونن يا قال لكن كفره ايه عندنو ماسرجو مندنو ነቢያችን ሰለላሁ ዐለይሂ ወሰለም ሙሽሪክ መሆናቸው ይያወቁ አቡ ጣልብ ዚያራ አደረጉለት። ሁለተኛ ደግሞ አሉ ነቢያችን ሰለላሁ ዐለይሂ ወሰለም አንድ ጎረቤት ነበራቸው ይሁዲ እንደውም ከሳቸው ጋር ይሰራ ነበር ይላሉ። አላ ኩል ሐል ጎረቤት ነበር ወጣት ነው ሄደው ዚያራ አደረጉለትና ከይፈ ቢካ አሉት። እንዴት ነው ምናምን ብሎ ጠየቁትና አላ ተሽሃድ አሉት። ሸዱ አላ ኢላሀ ኢላላህ ቢል በስልምና ተሞቱን አሉት። ህፃን ነው ልጁ ቆላም ነው ትንሽ ነው። ከዛ ወደ አባቱ እንደዚህ አተኩሮ አየና አባቱ ደሞ አላህ ሲፈልግለት አጥዕ አበል ቃስም አሉት አለው ማለት ነው። አንተ ልጄ አበል ቃስም يعني محمد صلى الله عليه وسلم محمدን ታዘዝ አሉትና اشهد ان لا اله الا الله واشهد ان محمد رسول الله ብሎ ሞተ ሰውየው። ሲሞት ምን አሉ ነቢያችን صلى الله عليه وسلم الحمد لله الذي انقذه فيا بني يعني كجهنم يوطاو الله مسغنا يدرسو اصلحوا لاخيكم قالوا اصلحوا لاخيكم يعني كهم بفيت وندماچن አልነበረም ይሄ يهودي كافر ነው የነበረው አሁን ግን اخيكم ማለት ወንድማችሁ ሆነዋልና اصلحوا ማለት እጠቡት ከፈኑት እንሰግድለታለን ማለት ነው። ስለዚህ ላንድ كافر ሄደ يعني زياره ማርክ ጥሩ ነው لكن من قالوا ሄደ ከተመቸ دعوه አርግለት አሁን ስለታመምክ ምን አለበት ስልምናን ብትቀበል ካልተመቸህ ግን ያው ጠሁር ጠሁር አትበለው ጠሁር የለውም እሱ በሽታው ይዞ ከሄደ እንደውም በሽታው ራሱ ጀሃነም ውስጥ ነው የሚከተው ጠሁር አንበለው يعني ወንጀልህን አጥቦ ይሄድ እንደዚህ ከሆነማ እንትን ይሆናል። ስለዚህ የተሻለ ያምጣልህ ጤና ይስጥ ምናምን ምናምን ብለው ትበጣለህ ማለት ነው። እሺ እንቀጥል እስቲ يقول التداوي من سنن النبي صلى الله عليه وسلم عندند سوچ አሉ ትንሽ ጅህልነት ያጠቃቸው ሰዎች ሰው ታሞ አልጋ ይዞ ሲተኛ ምን አለበት ወደ ህክምና ተሄደም ወይ ስትለው ያ اخي ህክምና ምን ያረጋግልኛል الله ነው الشافي الله ነው የሚያድነው እንጂ እነማ ህክምና ምን አባታው ያደርጋሉ ምን ያቃሉ ደሞ እነዚህ የሚሉ አሉ። لا من سنه النبي صلى الله عليه وسلم አንድ ሰው ከታመመ ወይም ዶክተር ሆስፒታል ሄዶ ወይም ሩቅያ ሸርዒያ ማረግ ተገቢ ነው። እንዲያውም አንዳንድ ዑለማዎች ምናሉ በሞት ደጃፍ ከደረሰ يعني መድሃኒት ማረግ واجب ይሆናል። እያየ እየሰማ ሩሁን ካወጣ በጣም አደገኛ ወንጀል ነው ይሄ ነገር። ስለዚህ ويستحب نعم يقول يا نعم التداوي من سنن النبي صلى الله عليه وسلم جاء الاعرابي عند تغطرتنيا متانا ود نبياچن كذا بحالا فقالوا عند عربي متانا كذا يانغاغراچو نبر لنبياچن انا من يا عربي يا رسول الله انا تداوى تمام كتاممن نفوسالن ويس مندنو الله يادنال بلن زمن نبرالو. فقال النبي صلى الله عليه وسلم تداووا فان الله لم يضع داء الا وضع له دواء غير داء واحد وهو الحرم. عندي تفاوس انجي عنده عندن يفوس عنده عندن يعني انتن يادرق فوسنا مدهنيت عندي طيق انجي عنده لا عنده مدهنت يارغلت دمو يالو نبياتي صلى الله عليه وسلم منالو الله سبحانه وتعالى لم يضع داء تملكت الداء مرض مالتنو الله بزي مريت የፈለገውን በሽታ አውርደዋል ከሱ ግን የሱ መድኃኒት ደሞ አውርደዋል አሉ። የሚገርመው አሁን የኤድስ መድኃኒት አጡ የሰረጣን የካንሰር መድኃኒት አጡ تمام ብዙ መድኃኒት ብዙ በሽታዎች አሉ መድኃኒት ያልተገኘላቸው ያላቸው ማለት ነው አለ እንጂ አለ ሊገኝ ነው። ለምን አላህ አዘገየው? አላህ አዘገየው የራሱ ህክማ አለው። እንጂ ድሮ በነቢያችን ሳሰለም ጊዜ ድሮ በአባቶቻችን የራስ ምታት ብቻ ነበር ይሄን አርግ ይሄን አርግ አሁን ስንት በሽታ ታወቀ ከሱ ጋር ደግሞ ስንት መድኃኒት ታወቀ ኢዘን ነቢያችን ምን አሉ فإن الله لم يضع داء يعني عند بشتاء أورده زنبلو على وردم إلا وضع له دواء لسيم يهون مدهاني تعليه غير داء واحد عند بشتاء بشانو مدهاني تلله وهو الهرم إرجنا معرفنا يرجنا سكهون درس مدهاني الفترة من الله مكنياتهم يرجسوا مموتن دار لبت بزارقهم هيدا لبت في رواية أخرى للا حديثا لمن يلال ما أنزل الله داء مرض مالته داء ما أنزل الله مرضا إلا أنزل معه دواء علمه من علمه وجهله من جهله يوك أوك يا مدهن يا الله يقرلت أوك لمسال بنسلين كافر يدرق ديسكافر يدرق ما نو ቴትራሳይክሊን የሚለው የአንቲባዮቲክ ምናምን እንደዚህ ሁለተኛ ደግሞ ኢንሱሊን የሱካር በሽታ ኢንሱሊን የኢክትራዕ ያደረገው ዲስካቨር ያደረገው እነዚህ ሁሉ አላህ ሱብሃነሁ ወተዓላ ምንድነው የሚያርገው የመድሃኒቱ ፎርሙላ የምን ፎርሙላ አላህ ያሳውቃቸውና መድሃኒቱ ይፈሰራል ዋናው የመድሃኒቱ ፈጣሪ ግን አላህ ብቻ ነው ስለዚህ ለሁሉም በሽታ መድሃኒት አለው ለወደፊቱ ትንሽ እየሄድን አሁን ትላልቅ እንትን በሽታ የሚባሉ መድሃኒት ሊፈጠርላቸው ነው ይላል አሁን አንዱ የመን ያለ ሸህ ዘንዳን የሚክናቱም የኤዲዝ መድሃኒት ከተገኘ እነዛ ትላልቅ የኤዲዝ ካምፓኒዎች ያሉ የኤዲዝ መድሃኒቶች ካምፓኒ በሙሉ ይዘጉ ነው እንደዚህ ፖለቲካ ነው አሁን እኮ والله ፖለቲካ አሁን የካንሰር እንትኑ የካንሰር መድሃኒት ዝም ብሎ አንድ ታብሌት ቢፈጠር አሁን የዓለምን አገሮች በሙሉ ይቆጣሉ ምክንያቱም በስንት ቢሊየንስ መድሃኒት የተሸጠ ነው አይደለም እነዚህ ኬሚካልስ ምናምን እነሱ ይበሽቁና ከዛ በኋላ ሰውየውን ይገድላሉ ወይም ደግሞ ያሳስሩታል ወይም ያኒ እንደዚህ ነው የሚካሄደው ያለው እንጂ አላህ ሱብሃነሁ ወተዓላ ነቢያችን እንዳሉት የማንኛውም በሽታ መድሃኒት አለው ብለዋል ስለዚህ ይሄ ነገር ኢንሻአላህ እየተከሰተ ሊሄድ ነው طيب ከዛ ቀጥሎ عن ابن مسعود ان النبي صلى الله عليه وسلم قال ان الله لم ينزل داء الا انزل له شفاء فتداووا عباد الله دي تداووا ما تنو عندو يفوس فوس الله يعني مدهانيت الله ابشروا كل نجر الله يعني يزغاجو نو نفلغو تالو نبياتش صلى الله عليه وسلم طيب حرمه التداوي بالحرام بحرام نجر جن مفوسو حرام نو راسو اهون يهچن بيرا يمياسكر بيرا تطانا يم بشتا ليدن نو بيلوه اتتطا يقول النبي صلى الله عليه وسلم إن الله لم يجعل شفاءكم فيما حرم عليكم الله سبحانه وتعالى حرام يالو نجر بسو مدهاني ثنونا لمدهاني تكواني أرغوث ألالم الله سبحانه وتعالى حرام نو خلاص للا مدهاني تارغوث تتكاميلا لمسالي سحر بسحر يتيازا سو ودا أندت أنقواي هيدو بسحر أرغو سحرون مانسات كل كلنو بموتهم مكناتهم سحرت اللي كفر نو لكفروا بكفر أدرقه التدنو طيب يقول يجوز أن يطببك كافرا هو دليل أنا قربان ستميهم وند كافر نو يسويو إني دكتور نو كافر ودا كافر دكتور الهيدم أي بالم يجوز له أن يودعه نعم إن كان مدهانيت لسيته ገንዘብህ እንዲያውም በአንድ ካፍር ልታስቀምጥ ትችላለህ እንኳን መድሃኒት ያኒ ገንዘብ በብዙ ሺህ የሚቆጠር ገንዘብ ካለ በእምነት ለአንድ ካፍር አስቀምጥልኝ ልትል ይቻላል በል አንዳንድ ጊዜ ካፊሩ ከእስላማው ከሙስሊሙ የሚታመንበት ጊዜ አለ ታይተዋል ብዙ ጊዜ ታይተዋል ይሄ ነገር طيب بل يقول سبحانه وتعالى سلزيه منع لبسورة البقرة يعلفنه نقر ينقر بسورة البقرة التمرنه يقول سبحانه وتعالى ومن أهل الكتاب كريستيانو شمالت نويم يهودوش ومن أهل الكتاب من إن تأمنه بقنطار يؤديه لك عندان دو أهل الكتاب قالوا النزي كريستيانوش قالوا عند كيس ملو شي كيلوغرام ولا متو كيلوغرام ورق عند أمنة أرقه بالتسات أو يؤديه لك إن شاء الله كأسرع متملسه باكه يسكمت كله متو كيلوغرام ورق يتعلم بتلو قد تايسات أهل يا الله مسكر روي عندزي قالوا الله يفارو كريستيانوش الله يفارو ويهودوش قالوا ومن أهل الكتاب من إن تأمنه بقنطار قنطار بزو مالتنو بزو ورق يؤديه إليك يستهل قل هل ندزهنو لا ومنهم من إن تأمنه بدينار عندنا ندمو اللي عندت بر دينار عندت بر أسكمت اللي بله بالتهد زور بله بالتمتاع على وكهم إلهال عندو باندت اللكيس متو كيلوغرام ورق يتأمنال عندو باند بر بالتسع امنت بالتلبت ايام اي تامنم ولذلك يقول ومنهم من ان تامنه بدينار لا يؤديه اليك الا ما دمت عليه قائما بزوك تملالسه يعني اما لاجلك لمنه قال هنا بستقر ياتي عند بر قالوا يميل سو الله سلازي سو كسو يليالنا كافيرو راسو بامنتهم جنزبنا نبرت التاسكمت تشلاله وفي صحيح البخاري أن النبي صلى الله عليه وسلم لما هاجر نبيا صلى الله عليه وسلم ونتكونوا هنا قر كمكة ود مدينة هجرة سهدو استأجر رجلا مشركا وأتمنه على نفسه إن كان لجنزبات شو لنفسات شو كنوا سبحان الله قرمال نبيا تشين كمكة ود مدينة سهدو يا تشي على جنيا هنا شو من قد لنفسات شو عند كافر بأمنت انتنا درقو مارتنو من قال لي مرات شونو ويس قنزب لي سيطع شو يجوز استطباب المرأة عند الرجل والمسلم عند الكافر والعكس كل هذا يعني عند السيط ضروري كهوني للا دكتور كلا قنيج ودى كافر دكتور لتهت جلالج ودى مسلم دكتور لتهت جلالج تمام عند دمو مسلم وند للا دكتور كليلة ودا عندي سيت كافرة ويم ودا عندي سيت مسلمة لتهت جلالك لكن علماء شو منالو هذا في عدم وجود الطبيب المسلم يه مسلم هونو دكتور كتات أنا ونجي بقى تفكروا البلاها تهيد مكناتو من الأدب الإسلامي مجمّر يا مسلمون ماسك أدمنو مياسفل لقو أو وجد طبيب ويم دمو عند طبيب عند طبيب سلام عليه قن شلتاو ندزا كافر عدلم نداب بلا شبه ندقنا بشتاو نداب سبه فرانا ودا كافر تهدال سيت بتوانم عند سيت مسلم عندو مسلم طبيب عليه عندو كافر طبيب عليه يي كافر طبيب قن بشتاوان يميا كلات السنو دمو بتام يعني اكسبيرينس يالو سونا نفسوان انتن يميلو امونا يمسطات سوار ودسو لمهيت تشلالج اسفلاقي كهونه دكتور اي مرطم طرو دكتور نمي مرطو يلالو وقال ابن مفلح في كتاب الادب الشرعي قال فان مرضت امراه عندت ست مسلم كتاممج ولم يوجد من يطبها غير رجل كافر او غير رجل مسلم عندي ست مسلم تاممتنا لسوا مدهاليت ميساتنا تشيك يمارغات وند بتشانو يالو جاز له منها النظر يا دكتورو كافر يهون مسلم لذي ست يميتاي نغر اندياي تفقدو لتال انديت ما تدعو الحاجه الى نظره منها حتى الفرجين يقول شوال حتى الفرجين ايش معنى كيت وانا باللتوال ما يتم اسفل لاقي كهوني كفتول يا يوتشنال እንግዲህ ልትሞት አይደለም አረ ይኮ ወንድ እኮ ነው ይኮ ካፈር ነው አይባልም ወላኪን አስፈልጊ ከሆነ ሴት ዶክተር የለችም አለች ሴት ዶክተር ግን የዚህ በሽታ ነገር እውቀት የላትም طيب ሙስሊም ዶክተር የለም ካፍሩ ነው ያለው طيب ሙስሊሙስ አረ ሙስሊሙማ የእንትኑ ነው የሆድ በሽታ ነው የሚያቀው እንጂ የዚህ አይነት በሽታ ያቀም እንግዲህ ወደ ማንኛውም ወንድ ዶክተር ተሄድና የሚታይ ከሆነ ممكن يرى الفرجين እና ብልቱና መቀመጫው ያኒ ሊያይ ይችላል وكذلك الرجل مع الرجل مع المرأة عند وند دمو كتاممه ليلى دكتور كتاطا ودا عند سيت دكتور هيدو بلثنا مكمچاو يعني عوراو معناتنو تلالقوچو عورا سيتو وندون لما يتچلالچ ببشتا غزي معناتنو وندموچ لكن عند نغر مرسات ياللبن مدنو بتام ضروره كهوني اسفلاغي كهوني ليلى دكتور كتاطا ህወትን ለመዳን ብለ ፈለገው ነገር ሊደረግ ይችላል قال ابن حمدان وان لم يوجد من يطبه سوى امراه فلها النظر ما تدعو الحاجه الى نظر الى نظرها منه حتى الفرجين من المراه الى العوره عند الحاجه عوروان لما ياتي الشلال አስፈላጊ ከሆነ وكذلك يجوز للمراه والرجل ان ينظر الى عوره الرجل عند الضروره انتهى كلامهم انذي ሁለት ትላልቅ ዓሊሞቹ ንግግሮቹ ነገር يعني የሚነጋገሩትና እንትን እዚ ይጨረሳል አለ طيب አሁን ወደ ሌላ ልወሰዳችሁ العلاج بالرقية العلاج بالرقى والادعية እና በጣም አደገኛ የሆነው ይህ ነገር ነው ወንድሞች በደንብ ተመልከቱ ያለህ በሽታ የነፍስ በሽታ ከሆነ አይን ወድቆብሃል ስህር ተደርጎብሃል ወይም ጅን ገብቶብሃል አይደለም እዚህ ላይ እንግዲህ ሆስፒታል በተሄድ ኢንሻአላህ ፊላደልፊያ ወላ ዳላስ ሄደ ትልቁ ሆስፒታል በተሄድ አያውቁትም የጅን ነገር የስህር ነገር አያውቁትም እዚህ ላይ انت مدهانيت لتفوز تشلاله هلالو فعن عوف ابن مالك قال كنا نرقي في الجاهليه بجاهليه كسلمنا بفيت ارس برساتشن رقيا نارق نبرالو انقدي رقياو بشركنت نبر بشرك الرقيا ارغو نبر فقلنا يا رسول الله كيف ترى في ذلك بجاهليه انت ندمتاوقو يا رسول الله رقيا نارق نبر አሁንስ ሩቅያ ለማድረግ ይቻላል ወይ አለ فقال النبي صلى الله عليه وسلم اعرضوا علي رقاكم استي نغروኝ የሽርክ ከሆነ እከለክላቸዋለሁ የቁርአንና የሐዲስና እኛም እናረገው ዱዓ ከሆነ ግን ይፈቀዳል لا بأس بالرقى ما لم يكن فيه شرك رواه مسلم እና ሩቅያው ከሽርክ የራቀ ከሆነ ከቢድዓ የራቀ ከሆነ ከተምተማ የሚለው ያ ጅን የሚለው ነገር ትርጉም ያልታወቀ ከሆነ ይህ ሩቃ ማረግ በጣም የተወደደና አስፈላጊ ነው ብለው ነብያችን ነገሩ ወልሐዲስ رواه مسلم طيب روى البخاري ومسلم ሁለቱም ትላልቅ የሐዲስ ዘጋቢዎች ያሉት ደሞ እንትኑ عن عائشة ان النبي صلى الله عليه وسلم كان يعوذ بعض اهله حسن وحسين فاطمة كلهم ቤተሰቦቻቸው ነቢያችን ሰለላሁ ዐለይሂ ወሰለም ሩቅያ ያደርጉላቸው ነበር እንዴት አድርገው ሩቅያ ያደርጉ ነበር ወንድሞችና እህቶች የበለጠ ልንገር የሼኹም የወልዩም የቃዲዩም የሙፍቲ ንግግር አትስማ የነቢያችን እንደዚህ ያደርጉ ነበር ከተባለ አንተ ራስህ ዓለም ሆነሃል ምክንያቱም ነቢያችን እንደዚህ ያደረጉ እንደዚህ አሉ ይሄ ነው ዒልም እኮ ያ ትልቁ ሼኽ ትልቅ ጥምጣም ያደረገው ይሄ ነው የሚነግርህ ከኪሱ የሚያመጣው ነገር የለም اذا كان يعوذ النبي صلى الله عليه وسلم اهله እንዴት ያርጉ ነበር يمسح بيده اليمنى በእጃቸው ቀኝ እጃቸው አርገው በዛ ሰውየው የሚታመምበት ራስው ከሆነ በራሱ ሆዱ ከሆነ በሆዱ ጀርባው ከሆነ በጀርባው እጃቸው ያስቀምጡና ምን ይላሉ اللهم رب الناس اذهب بالبأس واشفي أنت الشافي، لا شفاء إلا شفاؤك، شفاء لا يغادر سقما إلى نبر. أنت جيتاي يهلو يسو لك أبث لزي سو أرفها سلك قلت اشفي أنت الشافي، ألا أنت ميادن سو يلم، لا شفاء إلا شفاؤك. يا ألمن أبيباتنا يا ألمن دكتورش بالسبسبو أنت كالالكو يميدن سواد اللمنا مدهاني تقول لك أنتنو جن يا أنت مدهاني تقيتها اجعل شفاء لا يغادر سقما. تملكت واندموش أهون دكتور زكي عندك أنسي ناقر تزي ميلات شكوهوني عندان مدهاني تبتشاسي هون موست أبزن يوچو مدهاني توش يا يتبالو مدهاني سياس لكك عند ليلة سايد إفكت تتونو ميهدو أهون تابلت بمولو تابلو توش تأنا ما يمسلوات شوال بيك أنو تابلت يميوس دو سو لكنو يتامو بشتالي أسكالكك لتي تشلال لكن ليلة سايد إفكت تلونو ميهدو نبيات شنق من الالو شفاء لا يغادر سقما. أنت قيثا يا لو بشتا لمسالي يراس متات كتاممي ليلة دمو يكولانت بشتا كاللو ليلة دمو يأتنت بشتا كاللو هلوم ترارقه أدنو ويم دمو يهن نقر لما دان تبلو ليلة بشتا يمامت يعني تقلالا لا يغادر سقما، سقما مالت بشتانو يا ربي ينسو يوست أدنو بمولو ياللو يللو ترقرق أرقه أدنو مالتنو ديت مسألة دعا مسألة والله. اللهم رب الناس اشفي أنت الشافي شفاء لا نعم اللهم رب الناس إلى اللو أذهب البأس بشتاون ألك قلت اشفي أنت الشافي شفاء لا شفاء إلا شفاءك شفاء لا يغادر سقما. وروى مسلم انقري حديثوش بتقام تلالك حديثوش يانببكونو واندموش أنقر لنقراتشو يي فقه السنة مصحفو يازنو بتقام يمتاوك أبتنا ليت بلو يمتاوك أبت ينبياتش نقرنو من ناقرو ليلا يلو. قال الشيخ فلان قال أبو حنيفة قال بزو أيا بزا من دزي عن مصحفو بتاتش ينقرهال يا حديث ضعيف نو لهال يا حديث تككل نو لهال بمصحفه مالتينو. اذا رواه نعم ان النبي صلى الله عليه وسلم كان نعم يقول روى مسلم عن عثمان ابن ابي العاص انه شكى الى رسول الله صلى الله عليه وسلم وجعا بحده في جسده. عندو عثمان يبالو بتام بشتا السقايو نبرنا ود نبياتشن هيد مالتنو جنا اني اهون يا نبياتشن نغغر سالچرس أهون إندي ترغوش إندي ترغاش نو متسموني نانتي من ليلو نو منامن نو لا أهون ينبياتش نقرر كمالتي بفيت نيادرغو إن شاء الله أهون نبياتش نميلت نقر براسي بمستي بلجوشي بمودات شو يتامم مسوش أدرغان له براكتس أدرغان له بله نيادرغ شي. فقال له النبي صلى الله عليه وسلم لا يا ببشتا يتايازو سو نبياتش منالوت ضع يدك على الذي يألم إذا بتقام يميام مهبوتا إجهنو جربهنو إقرهنو هدهنو راسهنو كأن إجه زاسك أمتنالو من جسدك وقل بسم الله بكا إش بسم الله ثم تقول سبع مرات سبات تقزي من تلاله أعوذ بعزة الله وقدرته من شر ما أجد وأحاذر كزي ميسك أيننا بتقام انتن بشتا او بتقام يا سقاي ياللي بتلقو جيتاي هونو جيتا بسو بشتاون لققلو حالو اعوذ بعزه الله وقدرته من شر ما اجد فررانينا يا سقاي ياللو مدحنيت بالله تلقنتونا بجبروتو بعزته بقهرو بوجوده بتلقنته لقق له الله تلو الله الله هلققه يا انت بشتها. قال يا عثمان من عليه ففعلت ذلك مرارا فاذهب الله ما كان بي فلم ازل امر به اهلي وغيرهم ነቢያችን ያሉት ነገር እጅ አስቀምጬ በዛ በመታመመው የነበርኩ በጣም ፔን የነበረው ቦታ እጅ አስቀምጬ بسم الله اعوذ بعزه الله وقدرته من شر ما اجد او حاضر سبت غزي اندزي كالكو بهالا ሁለተኛ ቀን ሶስተኛ ቀን አራተኛ ቀን እንደዚህ ስለጋግመው ጠቅላላ በሽታውና ህመሙ ለቀቀልኝና ለአህል ቤቴ ሁን ለጎረቤቴ ሁን ለወዳጆቼ በሙሉ ሲታመሙ ነቢያችን የሰጡን መድኃኒት ይላልና አድርጉት ይያልኩ ሰውን መከራለሁ አለ። እሺ አሁን እስቲ ጻፈዋት እስቲ በረብኩም ጻፈዋት እኔ አንዲት እንትኗ የታመመችው ሴት ነው ቁርአን እንትን ሩቅያ ለቀራላት ሄድኩና አሁን የት ነው የሚያምሽ አልኳት እዚህ አለችኝ እንግዲህ እኔ ሊዛት አልችልም እና የኔ ሙከራ ነው ያደረኩት ባልዋ አለ ከኔ ጋር እዛ እጅ አስቀምጥ አልኩት ቀራሁላት እንደገና አንቺ እጅሽ እዛ አስቀምጪ አልኳት ከዛ አሐፈዝኩዋት ያኒ ይሄን ነገር እንድትሸመድድ አደረኩትና ያኒ ከሐፈዘችው በኋላ ትቻት ወጣሁ ግን ብዙ ጊዜ ነው ደጋገምኩላት እጅ እዛ ላይ አስቀምጪ አልኳት እሺ አስቀመጠች ቁሊ ቢስሚላህ አልኳት ቢስሚላህ አለች ድገሚው ደገመችው እሺ አዑዙ ትላለች ቢዒዘቲላህ ወቁድረቲሂ يعني በክብሩ ይሁንና በችሎታው ይሁን ማለት ነው ሚን ሸሪ ማአጅድ ከዚህ የሚሰማኝ ያለው ህመምና ወኡሐዚር ለወደፊቱ የሚያስቀኝ አላህ ያድነኝ በይ አልኳት ይህችን ነገር 10-15 ጊዜ ደጋግሜ አሁን በይ አልኳትና ከሐፈዘችው በኋላ እሺ እኔ ሄዳለሁ አንቺ ይህን ነገር አድርጊ ብዬ ለሷም ለባልዋም እንትና እና ምን አለችኝ ከአንድ 3-4 ቀን ባልዋ ይመጣና የአኺ በሽታው የት እንዳለ አናቅም አለኝ አታውቁም አላህ ግን ያውቃል በሽታው ለቀቀ አልኩት ምክንያቱም ነቢያችን ያሉት ነገር የተሞከረ ነገር ነው ይህ ነገር አዑዙ አሁንም እየረጋከምኩ እናንተን ልትሐፍዙ ነው የምደጋግመው አዑዙ ቢዒዘቲላሂ ወቁድረቲሂ ምን ኤሽ ምን ሸር ማአጅድ ማለት አሁን የሚሰማኝ ያለው ህመም ወኡሐዚር በጣም ያስፈራኝ ነገር ካለም ከሁሉ ጥርግር ጋርጎ አላህ ቀርፈው እንዲጥለው በትልቁ ስሙና በትልቁ ቁድራው እየጠየቅኩ ነው ትላለ قال الراوي فعلته ይህ ነገር አደረኩና ሚራራን ይላል በቃ ተስፋ ሳልቆርጥ ብዙ ጊዜ ነው ያደረኩት فاذهب الله ما كان بي አሁን ወንድሞችና እህቶች አሁን የምትሰሙኝ ያላችሁ በዚህ ፓቶ እና 200 ሰዎች አላችሁ አሁን በዚህ በበድር አይደለም ከናንተ 10 20 አናጣም የታመሙ والله بل ብዙ ሊሆኑ ይችላሉ ስህር የገባባቸው ጅን የገባባቸው እንደ ፔን ያለው አጥንታቸው ሆዳቸው ራሳቸው ብዙ ሰዎች እናገኛለን እና ይህ ነገር በሚታመመህ ቦታ አስቀምጥና እንደዚህ ይበል وعن محمد بن سالم قال قال لي ثابت نعم يقول قال لي ثابت البناء البناني يا محمد علني عليه اذا اشتكيت فضع يدك حيث تشتكي ثم قل بسم الله اعوذ بعزه الله وقدرته من شر ما اجد ومن وجعي هذا ثم ارفع يدك ثم اعد ذلك وترا 3 غزي 5 غزي 7 غزي ادرغو دغاغمو فان انس بن مالك حدثني ان رسول الله صلى الله عليه وسلم حدثه بذلك دمو ليلى حديث نووي نبياتي صلى الله عليه وسلم لا انس بن مالك يهن حديث نفسه راسه حديث السكنو يهن ادرغالوتنا سيدنا انس كله غزي سيامماچو ين عينت يادرغو نبراله تاقالاچو وندموچ የዛሬ ድርሳችን በዚህ ብቻ بنወጣ ትልቁም ነገር ይዘን ነው እየወጣን ያለ ነው هذا نعم في حديث عن ابن عباس ان النبي صلى الله عليه وسلم قال من عاد مريضا لم يحضر اجله عند سو يتامم سو زياره كادرጋችሁ እና አጀሉ ካለ يعني የማይሞት ከሆነ እንግዲህ የማይሞትና የሚሞት አናቀምኛ ግን እንዳለ ቁጠረው እንደማይሞት ቁጠረውና فقال عنده سبع مرات اسال الله العظيم رب العرش العظيم ان يشفيك ማንኛውም በሽታ ያለው سو يتامم ستهد للا يكره النقر بلو أسأل الله العظيم إيه تل هون كبار نوه نقر وندموش باربنيا تاقوم يا خبا مارنيا بلو الله نيت إيا كله نو يا عرشنا يا سمايات مر انتنو قيتاه ونو أسأل الله العظيم رب العرش العظيم أن يشفيك قال لكنو يا عرشو قيتا يا سمايات قيتا نا يهلو قيتا هونو تلك هونو قيتا بسو الله يشفيك لهالو يا دنه اندزي كالكو إلا عفاه الله من ذلك المرض. وروى البخاري بخاري دمو هون قريز زاري يا بخارنا يا مسلم حديثنا ما شاء الله عن ابن عباس قال كان النبي صلى الله عليه وسلم يعوذ الحسن والحسين يا فاطمة لجوشنا تشون نزي لجوشنا من إلى النبر قدي كعيننا كسحر كحسد كحقد نا كجن يكرا كل الله تشون نبر نبياتشن بدعاء من إلى له أعيذكما بكلمات الله التامة من كل شيطان وهامة ومن كل عين لامة يلو نبر ويقول أيضا نعم أباكما كان يعوذ بهما إسماعيل وإسحاق إلو نبياتشن أنت حسن أنت حسين أباتاتشو من نو أباتاتشو يا نبياتشن أبات يا نبياتشن أبات من نو عبد الله ويبان لجنو عبد المطلب هدنا ودلاي إسك سيدنا إبراهيم درسالو أهو نبياتشن من أتاتشن أباتاتشو إبراهيم عليه السلام للجاتشو إسماعيل إن إسحاق اندزي أنا الدعاء رقو نبرنو إن أنت دمو الحسن والحسين يعني لجوشنا تشنا بزينا أن شيطان دارك الله شو أعيدكما من مالتو أعيدكما يعني بأ الله كلاك كلال له بكلمات الله التامة من كل شيطان وهامة ومن كل عين لامة نعم كزيك شيطاننا كأين ميزتنا ميابلاشوت كهلم الله كالكلات شو إلى له إلى أنا استي لزارية النش عرفت إنه سر الزين ناس كمنا عرفت بإنه السد سيلينيال يعني يمتش أمر كله مكنس كله ينانت فانتا هون أهون أسرت كل سلهورة النش سلالفة يعني استي تنش انت النبل الناس عرفنا بنا ويت الله لا يكذب بل بطن أخيك يكذب ألوت هدنا ينتنون انتن يوندمن انتنو هود واشتون ده هون السن مرمرنجي الله ما يواشم عسل شفاء سلالة شفاء نوالوت اندقنا سوستنيا متأنا يا رسول الله بتقام باسبت كوالوت هدنا الله يواشم بيهر له والوت بسوستنيا قزي سملس لك سويو تكمات الناتو كتكمات الناتو كتدرج لتنا ينبروا بشتاء ترق رقبلو وطالو علماء شو منالو الزهلاي بدم بتمركو توندموش اهون هوسبيتال يمتسارو سووش ينبياتشن ممريانو هنا قرنا هيدونا لدكتورو شو نقرواتشو علماء شو منالوت مجمريا مارات اتطاو سيلوت اتطاو النام لمن دنو يباسبتنا يقرطاو انتنو قرطات يتسمالو يا مدهانيتو سراو جمرالو سراو جمرنا يعني يقالي هودون يبتبت مدهانيتون يبربر نبر اندقنا هودة تنيادو مو اتتطوالت الناس يا اتتطو باسبت سويو من مالتنو تقلالا بشتاون يموت امت نبرنا اكتيفيا يهوني يسرى نبرنا بسوستن ياقن ينبروا بالشتاء بتكمات أن بتوكات وطا سويو لك أهوني ولدة تشوهد سان نزي هنا ماتنو سلزي نبياتنا يواشم لكن يا مارو سراوي سرا نبر سراو كتشرسه هذا قن بالشتاء ويزو هيدا ماتنو طيب إني أهون 70,000 إني إقر من يال إني كبيتية تسجي أبو آني استعموال الناس تي وده هسبيتال إجيال لا يوصل إني يا أخي عندك أنبياء سايني الله من اللبت والله 70,000 ملائكة اللهم اغفر له وارحمه اللهم مراد ست أو يالو دعاء يا رجل نيال يا رجستي نجاق نيوال له إن شاء الله إشي ولا تاني نجار يمش أمره نجار بينورين وندموش نهتوش مونيوش ندتلون نيا مونيوش على اللم وده هوسبيتال تهدو مارتاشنا على اللم ዶክተር አትሄዱ ላ በዶክተር ተሄዳላችሁ እንጂ እንዲያውም አላህ እና ረሱል ሰለላም በቁርአን ወደ ህክምና እንድንሄድ ወደ ዶክተር ሄደን ቼክ አፕ እንድናደርግ መድሃኒት እንድንወስድ ይሄ ነገር ታዘናል ላኪን በሱ ብቻ ተወኩል አርገን መድሃኒት የሰጠን መድሃኒት እንትኖ ዶክተር የሰጠን መድሃኒትና ታብሌት በዛ ተወኩል አርገን በቃ መድሃኒቱ ከተሻለን እሱ እኮ ነው ያሻለኝ እሱ እኮ ነው ያደረገኝ ብለን ኢማናችን እዛ እንዳይወድቅ አደራ አደራ የሚለው እሱ ነው። እኔ አንድ ነገር ልንገራችሁ። እዚህ ሳውዲ አረቢያ አንድ ሰው አለ አገባና 14 አመት ሳይወልድ ሱና ሚስቱ 14 አመት ሳይወልድ በጣም ተቸገረ። ገንዘብ አለው የሚጣል ገንዘብ ነው ያለው እና ቢል ቼክ ቢያረጉ ምን ቢያረጉ በቃ ያኔ ዘ ሞስት ፌሞስ የሆኑ እንትኑ ሆስፒታል ሄደው መውለድ አቃታቸው። በመጨረሻ ለንደን ሄዶ አንድ ስፔሻሊስት የሆነው ሱዳኒ ነው እንትኑ ዶክተሩ እስከ 40,000 ሪያል ጨረሱ ማለት ነው። ሴቱ አረገዘች። ካረገዘች በኋላ እዛ እስከምታረግዝ ድረስ 2 ወር ነው የተቀመጡ። እዛ ዶክተሩ ሄዱና ጅማዕ አርጉ ይላቸዋል። ጅማዕ አደርጋሉ። ከዛ በኋላ ቼክ ያረጋታል። እንደዚህ እያደረገ ከሁለት ወር በኋላ አረገዘሻልዋትና ወደ ሪያድ መጡ። ወላሂ ታቃላችሁ፣ እኔ በጀሮዬ እየሰማሁ እኮ ነው። በቃሉ አላለም፣ ላኪን ድርጊቱ ሁሉ አላህ እኮ ያ ሱዳኒ ነው ማለት ጀመረ። ሚስቴን ያስረገዘ እኮ ያ ሱዳኒ እኮ ነው፣ ልጁ የሰጠኝ እኮ ያ ሱዳኒ እኮ ነው። ዶክተሩ ከአላህ በላይ ነው ያወጣው። ያብነ አልሐላል አልኩት፣ ያብነ አልሐላል አዲሱ ልጅ የመጣው ኩፍር ይዞ መጣ አልኩት። ኩፍር ይዞ መጣ፣ ባካችሁ አንተና ሚስት እንዳትጠፉ አልኳቸው። እሱ አይደለም የሰጠኸው፣ በቃ አንተ ጥረት አደረግ፣ አላህ ሱብሃነሁ ወተዓላ በሰዓቱና በደቂቃው እንድታረግዝ አደረጋት። ምን አገባው ዶክተሩ አልኩ። ግን እውነት የነው በጣም በጣም በልቡ ሰፈረ ዶክተሩና፣ ምን አይነት ዶክተር ነው እንደዚህ እኮ አይቻላቅም፣ እባካችሁ የማትወልዱ ሰዎች እዛ ሄዱ ምናምን ጀመር። እሺ ይበል፣ ላኪን አቂዳው ጠቅላላ 101% ለዶክተሩ ሰጠው ማለት ነው። እና ይሄ ነው የሚያስፈራ እንጂ ዶክተር ትሄዳለህ ኦፕሬሽን ታደርጋለህ፣ ምን መድኃኒት ትወስዳለህ፣ ይህ መጥሉም ነው። ይህ አንድ ነው። ሁለተኛ ነገር እና አመቱላህ ሆስፒታል የሚሰሩ እስቲ ይረዱኛል እዚህ ላይ። አክጣ ጥብያ የሚባል አለ። አሁን በስተዋል ዶክተር ዘኪ አንድ ቀን ይህን ነገር ጠቅሶ ይናገር ነበር። አክጣ ጥብያ ምንድን ነው? ሜዲካል ሚስቴክስ እንደዚህ የሚባሉ ነገር ነው። ዶክተሮች ኢላህ አይደሉም። ዶክተሮች ነቢዮች አይደሉም። ዶክተሮች ይሳሳታሉ። እንዲያውም ብዙ ዶክተሮች የሚያሉት ትራያል አንድ ኤረር ነው የሚያደርጉት። አሁን ለምሳሌ ምንድን ነው የሚያደርግህ ይላል፣ ሆዴ እንደዚህ ይለኛል፣ አንገቴ እንደዚህ ይለኛል፣ እንደዚህ እና ገምተውን እሱ አንዳንድ ሰዎች አሉ ደም ምናምን ላቦራቶሪ ኤክስፐሪመንት ሳያደርጉ በንግግርህ ብቻ መድኃኒት ይሰጡሃል። ጠይብ እኔ አሁን መድኃኒትኑ ዶክተሩን ለማወናበድ ከፈለግኩ የሆድ ቁርጠት ያለኝ አጥንቴ ነው እለዋለሁ፣ የአጥንት መድኃኒት ይሰጠኛል። እኔ ግን የታመምኩት በሆዴ ነው አይደለም እንዴ? እንደዚህ ለማድረግ እችላለሁ። በአላህ ግን እንደዚህ አለ። አላህ ምን እንደታመምክ ያውቃል። ስለዚህ ምን ለማለት ነው? ሚስቴክ አለ፣ ብዙ ዶክተሮች የሚሳሳቱበት አለ። እና በሳውዲ አረቢያ ብዙ አለ እንደዚህ። እና አንዳንድ ጊዜ ሲያስቁም ይላሉ ኦፕሬሽን ያደረገ ሰውየው አው እኮ እንደገና ሁለተኛ እኮ ወደ ሆስፒታል ሄደ እንደዚህ። ምን ነው ያኔ የተሰፋ ሆዱ ሲከፍቱት ያ ዶክተሩ መቀስ እዛ መቀሱ ሲሰሩ እዛ ረሳው አለ። ያኔ አይሆንም፣ ላኪን እንደ ጆክ ነው የሚያረሱ፣ እንደ ጆክ ያደርጋሉ። ዶክተሩ ሆዱ ሲቀደው ያ ሲሰር እንትኑ መቀሱ እዛ ውስጥ ሆዱ ላይ ረስተው ምናምን ይላል። አላኩል ሐል አሁን የእውነትና የቁም ነገር ልንገራችሁ፣ የዶክተሮች ሚስቴክስ የሚባል አለ። ምክንያቱም ዶክተሮቹ ሰው ናቸው። የተጻፈ ነገር ሸምድደው ነው የመጡ እንጂ ኢላህ አይደሉም። ስለዚህ እኔ አንዳንድ ነገር ልንገራችሁ። በመጀመሪያ ወንድሞቼና እህቶቼ የምመክረው ነገር ብኖር ለምን ወደ ሁለቱ አትሄዱም? ከታመምክ ወደ ዶክተር ሂድ፣ ደምህ ስጠው፣ ሰገራም ሽንት ከፈለገም ስጠው፣ ኤክስሬ ከፈለገም ኤክስሬ ያርግ። ልክ በዛ ደግሞ ወደ አንድ ትልቅ ዓለም ሄደህ እንደዚህ ያረገኝና ጅን ሊሆን ይችላል የሰው አይን ሊሆን ይችላል ስህር ሊሆን ይችላልና ቀራልኝ ብትለው ምን ይጎዳል በሁለቱም ብትሄድ ምክንያቱም አንዳንድ ጊዜ ከሰታል ዶክተሮቹ ለስንት ወር እንብያላቸው ለካ ጅን መሆኑን ይታወቃል ብዙ ጊዜ ምሳሌ ሰጥቻችሁ ነበር የምታስተውስ ከሆነ አንዲት ሴት በጣም እዚ ልቧ ላይ እዚ ድረቷ ላይ ያሰቃያት ነበርና አንድ ዶክተር ኤክስፐሪመንት እንትን አርጎ ነቀርሳ ነው አላት ሰረጣን ነው ቀጣ ጡቷ መቆረጥ አለበት አላትና ቀኝ ጡቷ ሲቆርጥ ቆርጠው ምናምን እንደዚ መድኃኒት ያደረገ ካካካካ ብሎ ሳቀንትኑ ጅንው ሁለተኛ ጡቷም ልትቆርጧት ነው አለ እኔ እኮ ነኝ እኔ ነኝ እዚ ቁጭ ያልኩት አለ እኔ በጣም ስለምወዳት ምናምን ለምን ትቆርጣላችሁ አላችሁ ጅን እኮ ነው والله እኔ ነው አለ ተናገረ አንዱ ደሞ እጁ ቆረጡትና ከዛ ጅኑ ተናገረ ሁለተኛው እጁ ደሞ ልትቆርጡት ነው እናንተ ጅሎች ሞኞች እኔ ነኝ 7 አመት በሰውነት ሆኜ ማሰቃየው እኔ ነኝ አለ አንዲት ሴት ደሞ እግሯ ወደ ህክምና ሄዳ ስንት ኤክስሬይ ስንት ምን ያደረገችው ከዛ ወደ ሼክ ወሂድ የሚባለው ግብጻዊ ነው ትልቅ ዓለም መጣችና እባክህ አረ እሱ ራሱ ሼክ እኮ ነው ምን አላት እንዴ የእግር በሽታ ወደኔ ተመጥቻለሽ ሂጂና ሆስፒታል ተከፍቷል እዛ ሄደሽ ኤክስሬይ አርጊ ምናምን አጥንትሽ ከጠመመ ያስተካክሉልሽ እዛ ተሄጂ እንጂ እኔ ወደኔ ብላ እንቢ አልዋት ምን አለች ሼክ አለችው 100 ጊዜ እሺ ጊዜ ነው የሄድኩት ሆስፒታልና አልቻሉትም አለ ጥብቅ ብላ በቃ አልሄድም ከዚህ ቤት አልወጥም ስትላቸው ቁርአን ቀራላት ሰውየው والله ቁርአን ሲቀራላት አሳር መልበታር የሚለው መጽሐፍ አለ እሳቸው የጻፉት ማለት ነው ቁርአን ሲቀራላት ጅኑ ተናገረ አለ ምን አባትህ አንተ ስለው እዚ እግሯ ላይ ቁጭ ብዬ ለስንት አመት እግሯን ያያዝኳት እኔ ነኝ አለ طيب وطابلو اسات امطتو قران سيقرولت من سيارقو سيسه اسو سيچوه منامن بمچرشا اسملوت وتا خلاص بغرو هيدج سيتوا ايه نغر اونته نو اهون تاريخ ادلمي اني بعيني ايهوتال بعيني بزي عيني ايهوت بباكستان صلاه الفجر سجدجه بمسجد نو صلاه الفجر سجدن قچ بلن تسبيح تهليل يادرغن شيخو بتام قارئ قران نو امامو በቃ ግርግዳ ተጠግቶ ቁጭ አለና አንዲት ልክ እንደ ኳስ የከበበች ሴት አመጡለት ሴቲዋኮ ራስዋ በጉልበቱ አረው የተጣበቀው በቃ እንደዚህ እንደ ኳስ ሆነች እንደዚህ ጅን ገብቶ ያኒ እጥፍጥፍ አደረጋት በቃ ለስንት አመት መጣና ቀራላት እኔ ፓኪስታን ቋንቋ ስለማላቅ አንዱ ነበር አጠገቤ ምንድነው ምለው ይያልኩ ይተርጉምልኝ ነበር አንድ ሰዓት ከ10 ደቂቃ ሰዓት ይያየን ነው ሲቀራላት ሲያስፈራራው ሲሰድበው ያካፍር ያመልዑን ውጣ ሲለው እሺ ቁርአን አትቀራ ልውጣ ላ እቀራለው አላሁ ላ ኢላሃ ኢላ ሁ አልሐዩ አልቀዩም ላ ተ እንቢላ ሊጮሃል ምናምን እሳት አድርጌ ላቃጥልህነኝ ውጣ ምናምን ይለው መጨረሻ ልጅቷ ተንከባላ የመጣችው በእግሯ ሄደች ማለት ነው ጅን ወጣ ይሄ ነገር አሜሪካ ብትሄድ ኢንሻአላህ ካናዳ ራሽያ ብትሄድ የፈለገውን መርፌ ቢወጓት እንደገና ሊጠቀልሏት ነው እንጂ ቀጥ ሊያርጓት አይችሉም ምክንያቱም የራሳቸው ስራ አይደለም ይሄ ነገር የቁርአን ስራ ነው እና እንደዚህ መሰሰላል ደሞ እኔ ንገራችሁ ይህ خطأ طبي የሚለው የሜዲካል ሚስቴክ የሚለው የዶክተሮቹ አንዳንድ የሚሳሳቱት አይኔ ጓደኛ ያለ አሁን ከናንተ ጋር ነው ያለው አሜሪካ አለ ይህ ሰውየው በዚህ 20 አመት አብረን ነው የተቀመጥነው ሰውየው ኪንታሮ ነው ምትሉት ሞሮዶዮ ኪንታሮ ነው ወንድሞች አው ኪንታሮ እሱ ይዞ ባህል ምናምን አለትና ለሰባት ነው ለስምንት አመት ተሰቃየ ሰውየው አሁን መጨረሻ ባሰበትና ኦፕሬሽን ይሉታል ሁሉም እኮ ነው ኦፕሬሽን የሚሉት እሺ ያለ ባሰበትና በጣም ቀመጫው በጣም ተቃጠለ አለ አሁን እኔ ራሴ አልኩት ለምን ኦፕሬሽን አታረግም አልኩት አሁን ማ አደርጋለሁ ግን አንዱ ከለንደን የመጣ ስፔሻሊስት ሆነው ዶክተር መጥቷል ለአንድ ሳምንት ነው ያመጡትና $100,000 ከፍሎ ነው ያመጡት ለአንድ ሳምንት መጥቷልና አንድ ጊዜ በቃ ከሽፍ ብቻ 500 ሪያል ትከፍላለ ሊያይህ ሆኖ ሄድና እዛ ታየና ቀጣ ሲያየው አንተ በሰውነት ተጫወታለህ አለው እንዴት ኦፕሬሽን አታርገው within 10 days ኦፕሬሽን ካላደረከው በጣም አደገኛ ነው በሆዲህ ይገባል ይቆስላለው ደነገጠና ሰውየው አላጦል እጁ ሰጠ ማለት ነው እሺ ኦፕሬሽን ልታረግ አሉት አሁን ልክ ሰባተኛው ቀን በሰባተኛው ቀን ቀጠሩትና አሁን እንግዲህ አልጋ ተይዟል ፋይል ተከፍቷል ትንሽ ገንዘብ ከፍሏል እሺ እንግዲህ በጣም አስቸኳይ ስራ ስላለኝ ብሎ ወደ አስመራ ሄደ ያስመራ ልጆች አላችሁ እዚህ እስከ ካላችሁ ንገሩኝ አስመራ ሄደና አንድ የጣሊያን ዶክተር አለ እዚህ ወድሲላ እንለዋለን ወድሲላ የታወቀ ነው ከ30 አመት በላይ በአስመራ ትልቅ ትልቅ ተመክሮ ያለው ነው እና ይህ ወድሲላ የሚለው የጣሊያን ዶክተር ለዚህ ሰውየው ጓደኛው ነው ምክንያቱም ይህ ሰውየው ሀብታም ልጅ ነው በአስመራ አሁን ጓደኛው ነው አሁን ምን አለው ሰላም አለውና ሁሉ ጊዜ ሲሄደው ወደ አስመራ ሲሄድ ከሱ ጋር ይገናኛል አብረው ያድራሉ እንደዚህ ጫወታሉ ጓደኞች ናቸው ሰውየው ሲሄድ በአራተኛው ቀን ወደ ሳውዲ አረቢያ እመለሳለሁ አለው ለምን ትመለሳለህ ሁሉ ጊዜ ስትመጣ አንድ ወር አድርገህ ነው የምትሄደው ላ ቆጠረው አለኝ ኦፕሬሽን ላረግ ነኝ የምን ኦፕሬሽን አለው እንዴ ካንታሮ የምትባለው እኮ 7 አመት ያስቀያይችኝ አለች እኮ አለው እዛ እንግዲህ የሚናገሩት እዛ ክሊኒክ እዛ ሆነው ነው ወድሲላ ጣሊያናዊ ነው በጣም የ30 አመት ተመክሮ ያለው ነው እና የተጫወቱ እስቲና ላይ አለውና እሺ ብሎ ሱሪውን ከፍተው ጎንበስ አለለትና እጁ ላይ ጓንት ያደረገና በእጁ አርጎ እንደዚህ ሲያያት እራን ተሞኛለው والله በእጁ ነው ያወቃ ታቃላችሁ ይሄኩም ኪንታሮ አይደለም አለው ምንድነው ይህ ሚላን የምትባለው በሽታ ነች አለች የተፈጠረችውና መጀመሪያ ያመጣችው ሚላኖ በሚትባል የኢጣሊያ አንድ ከተማ ነች በዛ ነው የወጣችውና ሚላን የምትባለው በሽታ ነች ይሄማ መዳሪት ወቀላል አይደለም አለው እንዴት ቀላል ኦፕሬሽን እኮ ላርግ ነው አንድ እኮ ነው ስቲሻር ከለንደን የመጣ ያ اخي ለንደን ተወናለው አንድ መድኃኒት ሰጠው መድኃኒቱ የስድስት ነው የሰባት ብር እንደዚህ ነው ሳትሄዳለው እዚ አሁን ሁለት በላለህ ማታ ሁለት በላለህ ነገ አንድ ማታ አንድ በሁለት ቀን ትጨርሷለህ በሁለት በሶስት ቀን ከዛ እንዳትሄዳለው والله እኔ ልንገራችሁ አሁን ስንት አመት ሆነዋል 11 አመት ሆነዋል ከዳነ ሰውየው ኪንታሮ ያለ ኪንታሮ ያለ ምን የለ ወደዚህ መጣ ፋይሉን ካንስል አደረገው ዳኔ ማሻአላህ ማሻአላህ ቁስል የለው ኪንታሪ ያለው ጠፋ ማለት ነው with by 7 ሪያልስ or 7 ብር በሰባት ብር ነው በስድስት ብር ነው እንት ያለው አሁን ይህ ወድሲላ ልንገራችሁ ወድሲላ ማስተሬ ዲግሪ የለው ወላ ምን የለው ግን የ30 አመት ተመክሮ አለው ምንድነው ነገሩ ደሞ ወድሲላ እንበል አላህ የሰውየው መድኃኒት በዛ እጅ አደረገለትና ኦፕሬሽን ዳያደርግ አላህ ከለከለው እንደዚህ አለ ይህ ምን ይባላል የአخطأ طبية የመጨረሻ መንገራቹ ብዙ ጊዜ ነገርኳችሁ ነው ያ ጓደኛዬ ባንግላዴሽ እዚ ከነጋ መሰራይ ነበረው መሐንድስ ነው አይኑ ታመመና ወደ ሆስፒታል ሄደ ሆስፒታል ሄዶ ኦፕሬሽን አደረጉት ቀኝ አይኑ ነው ኦፕሬሽን አደረጉትና ከዛ በኋላ خلاص ኦፕሬሽን ተርገንልሃል ሄድና ከሶስት ቀን በኋላ አይኑ ከፈተዋለው ሸፍኖ ነው የለቀቁት ሄደ ከሶስት ቀን በኋላ አይኑ ሲከፍተው every object የሆነው ነገር ገለም እንትኑ ስክሪፕቶ ሁለት ሆኖ ይታየዋል ኢብራሂም ስራጅ ፊቱ ላይ ተቆቆም ሁለት ኢብራሂም ስራጅ ሆኖ ይታየዋል እዛ ሄዶ እንትን ሲል መኪናው አሩ ካሩ ሁለት ካር ሆኖ ይታየዋል everything ሁለት ሁለት ሁለት ሆኖ ይታየዋል ወደ ሆስፒታሉ ተመለሰ ዶክተሮቹ ተሰበሰቡ ምን ነው ብለው ቢፈልጉ ችግሩ አወቁትና ምን አሉት ያ ኦፕሬሽን ያደረገ ሰው ተሳስተዋል ምንድነው ተሳሳተው ያ ክሩ ኦፕሬሽን ካደረገ በኋላ ሲሰፋው very በጣም ማይክሮስኮፒክ ሆነ ነው እንትኑ ደቃቅ ነገር ነውና በአጉልቶ ነው የሚያዩት ክሩ በማያስገባው ነገር አስገባው አለ ያ ክሩ እዚ መግባት ያነበረበት እዚ አስገባውና ብለው ክሩ አወጡትና በትክክለኛው በጣ አስገብተው ሸፍነው ከሶስት ቀን በኋላ ፍታውለትና ሄደ መጣ ከዛ በኋላ ከሶስት ቀን በኋላ ከከፈተው የባሰ ደሞ አሁን everything 6 ሆነ ይታይዋል እንደዚህ ሲስ ክርስቶስ ተሳዩ 6 ስክሪፕቶ ابراهيم سراج ነን ስትለው ያኒ 6 ابراهيم سراج ይታይዋል ከዛ በኋላ አበደ ሰውየው ሄደና ወደ ሆስፒታሉ ከዚህ በላይማ እውር ልትሆን ነው እንጂ ከዚህ በላይ አንይዝም አለው እውር መሆን ይሻለኛል አላቸው 6 እኔ ለምሳሌ አንድ ቦታ ሲሄድ የት እንደሚረግጥ አያውቅም አንድ ነገር ሲረግጥ 6 ነገር ሆነ ይታይዋል እባካችሁ አይኔ አጥፉት አለ አንድ ፓኪስታን ነበር እዛ ሱብሃንአላህ ቁርአን ሐፈዘ ነው ምን አለ ሱብሃንአለዚ አትቀነ ኩለ ሸይእን ሁሉ ነገር አስተካክሎ የፈጠረው ጌታ ምስጋና ይድረሰው ሱብሃንአላህ አለ እና ራሱ ብቻውን የፈጠረው አይን 30 40 ዶክተሮች ለማስተካከልም ቢያላቸው اذن الله خالق السماوات يمايساسات جيتا سريو يعني راسو يسراو عين يسراو انتن يهنو مدهان يتسل اشي بلهنو متقبلو نملو اوكي اذن يهنقر اونتينو بنتن بنتنو النايو كذا بهالا مندنو لما لا تفلكوت كتام ما انسو ودو هوسبيتال يهدال يعني دمو انزي متطوعوش ابدوش ناتشوس ادهراري ناتشو انداتلون لا انيا كنانت نبلطالنا تمرنا لي متلو سوتش والله والله اقول لكم كن يعني دكتوره تهدو قالو انداتلو دمو لا دكتور تهداله تشيك تارغاله يسطح مدهاني تنتلاله اوبريشن تارغاله كن بسو غون دمو ودي الله طغاب له دمو يقران حديث بتوست ممكن انت بشتا يسو عينت انداهوننا እሱ አትርሳው ይሄ አንድ ሁለተኛ ደግሞ የፈለገውን ዶክተር መድኃኒት ሰጥቶ አላህ ሲያድነ ዶክተሩን ትልቅ ማድረግ የለብህም ዶክተር ኢዝ ናቲን አላህ ግን ሊያድነ ሲፈልግ ወደ አንድ ዶክተር ይመራሃልና እዛ ሄደ መድኃኒት ወስዳለህ አቂዳችን በዚህ መበላሸት የለበትም ነው ምለው እሺ መጨረሻው ወደ እንትኑ አንድ የረሳሁት ነገር የረሳሁት ሳይሆን እንድታውቁት አንድ የታመመ ሰው በዛ ህመሙ ስቶፕ ያደረገበት ነገር ይቀጥላል አላልንም ሰላተ ለይል የሚሰግድ የነበረው የሚሰደቅ የነበረው ገንዘብ ከጨረሰ የሚጾም የነበረው ከታመመ እንደዚህ አላህ ይቀጥልለታል ብለናል ምን ጨመሩ አንዳንድ ዑለማዎቹ እብድ ሰው አሉ አንድ ሰው ትክክለኛው ኢባዳ ያደርግ ነበር አሁን በመሐከል አበደ ጭንቅላቱ ሳተና እብድ ከሆነ ሰላቱን ቢተው እየሸነ የሰገራ ያወጣ ቢሄድም ሰው እየመጣ ቢሄድም ያ ያስቆመበት እንትኑ መጨረሻ ያቆመበት ሰላተ ለይል የሚሰግድ ከነበረ እስከሚሞት ድረስ ሰላተ ለይል አላህ ያስብለታል ጾም ከሆነ ጾም ሰደቃ ከሆነ ሰደቃ ምክንያቱም እብድነት ነው ያስቆመው ብለዋል ስለዚህ እነዚህ እብዶች እንዳትንቁዋቸው ካንተ ሊበልጥ ይችላል ሰውየው ምክንያቱም ባስቆመበት ጀምሮ እስከ ለተሞቱ ማሽኑ ወይም ደግሞ ቆጣሪው የቆጠረ ነው አጅር የቆጠረለት ነው ለማለት ይፈልኩት ስለዚህ ወንድሞች እና እህቶች አሁን ለክ 11 ያኒ 18ኛው ደቂቃ ሄደዋል والله درسو በጣም ቆንጆ ይመስለኛል ዛሬ መጻፉ በዚህ አይነት የቀጠልን ከሄድን ብዙ እንጠቀማለን ግን الله سبحانه وتعالى بسمانو اندمن سرا اندين سرا يدرغن مكنياتهم جورو يسمال لب قال تقبلوا منم نبر لب تقبلوا دمو اكالوچاچن بمولو بدرغيتنا تكبراوي قال ادرغوت يهلو يسمانو كنتو نو لمالت نفلكوت سلازي مايكو لنا تسطالو يعني غزي كالن عند 2 3 ياكن طيق ከለለ ደሞ ነገም ከነጎዲያም አለ እሺ ደግም የምለው 200 ምናምን አላችሁ አሁን የነገ ደርሳችን ገጠመኝ ነው ምለው እንደገና ደግም የልናገር ባካችሁ እያንዳንዱ ሰው በሰንሰራት ይዞ ይምጣ ልክ እንደ ደርስ ነው የሚታሰበውና ጆክ ከሆነ አስቆ ትምርት የሚሰጠን አስደናቂ ነገር ከሆነ ደግሞ ተደንቀን ትምርት የሚሰጠን የሚያስለቅስ ከሆነ እናለቅሳለን የሚያስቅ ከሆነ እንስቃለን ግን ሁሉ ጊዜ መላቹ ከብልግና የራቀ ከአደብ ቢስነት የራቀ ሁለተኛ ግዚያችን ዝም ብለን ሳናጠፋ يعني እየሳቀን ትምርት የምንወስድበት ነገር ነው ነገር ብዙ ጊዜ ይሄ ሲህር የተሰራባቸው ሰዎች ያውኛም የዲኑን ምን ያህል ነው ትልቅ ቦታ እንዳለው ባለማወቅ ድሮ ኢትዮጵያ ያያለሁኝ እንደዚህ ሰይጣን ማለት ሲህር ነገር ያለባቸው ሰዎች ሙስሊሞችም የሆኑ ጠበል ሄደው ሲጠመቁ ያያለሁኝና ይሄ በዲኑ እንዴት ይታያል ኡስታዝ ይሄን ለመጠየቅ ነበር እና ከተቻለ ደግሞ ኡስታዝ አድርጉኝ ብዬ ይሄን ለመጠየቅ ነበር ኡስታዝ ሰላም አለይኩም ወራህመቱላሂ ወበረካቱ ሰላም ወራህመቱላሂ ወበረካቱ እሺ አንደኛው ጥያቄ እኔ መጀመሪያ ጠበል ምንድነው ንገሪኝ እኔ አቃለሁ ሽርክ መሆን አቃለሁ ግን ጠበል ማለት ይህ በነሱ የቀደሱለት የቀደሱበት ውሃ በሱ መታጠብ ነው ጠበል እስቲ አው የስ ኦር ኖ በይ ጠበል ማለት ያው በዛ በተክርስቲያን የሚገኘው በስመ አብ ወልደ መንፈስ ቅዱስ ብሎ ትፍትፍ ያሉት እንትን ነው ጠበል እሱ ነው እንዴ እሱማ መቼ በሽርክነት የሚመጣ እንትን የለም ሁለተኛ ነገር يعني الرقيه شرعيه سنلو نبياتكم اندالوت اون السماشم اعرضوا علي رقاكم استنديت ارغاچو رقيه متارغو نغروي شرك انداينرو بدع انداينرو كفر انداينرو تتنققوا علواچو سلازي من ولطبل مهدال من اسك هيدن ازا يا نبياتكم نبياتكم صلى الله عليه وسلم اند تسحروا اتقوا تسحروا الكراساچو الله سلمي طلاچو سايون لنيا درس انديسط نو 11 حرز 11 عقده تدرغوباچو 11 عقده باند وها كورينو ازاس ياسغباو لبيد من لاسمين بالو ساحر يهودي تقالاچو يسحرو باور بتام كبات سنبر وها ودقينا ودبيچا تقيره بتام باورس باورفول مدهاني سنبر سحر سنبر نبياچن تاممو تنيو بالغا አንዳንድ ጊዜ ያ ረሱላህ ስትላቸው ያላደረጉት ነገር አድርጋለሁ ይላሉ ያደረጉት ነገር ደግሞ እራላደረኩም ነው ረስቻለሁ ይላሉ ጭንቅላታቸው ትንሽ እንትን ብሎ ነበር ከዛ በኋላ ይረሳሉ እንደዚህ ግን ብዙ ቀራል ሄደም ይሄ ነገር አላህ ሊፈትናቸውና ለኛ መድሃኒት እንዲሆን ነው ከዛ ጅብሪልና እስራኤል እስራፊል መጣና ሁለት ቁላዑዙ ይዘው መጡ የተቆፈሩ የተቀበሩ እንትኑ ህርዞችና ዑቅዳዎች 11 ናቸው ቁላዑዱ ረብ ፈለቅ ቁላዑዱ ረብ ናስ ደግሞ 11 እንትናለው በሱ ሲቀሩ በሙሉ ተፈነዱና ኸላስ ነቢያችን ተረሱ ማለት ነው እና ብዙ አያት አሉ ብዙ ሐዲሶች አሉ ወደሱ መጠቃት ነው እንጂ ጠበል የሚባለው እሺ አባቶቻችን በጅህልነት ያደርጉት ነበር አሁን ግን እኛ አውቀናል ስለዚህ እንዲያው ለኛ እኛ ተከልክለን ጠበል የሚያርጉ ወንድሞቻችን አታርጉ ጥሩ አይደለም የእስልምና አለ ሩቂያ የሚባለው እሱ አርጉ ነው እንላቸውና የጠበል ጉዳይ ተቀባይነት የለውም በእስልምና ና ሁለተኛ ነገር ኢንሻአላህ አዳርገሻለሁ ማይክ ፍሪ ለክምርተና የተማር ነው ያው በሰማነው ምንፈራ ያድርገን የኔ ጥያቄ ምንድነው አላህ ሱብሃነ ወተዓላ አንድ ሙሲባ መጣብን ጊዜ ኢቨን ሾህን ካብተወጋን ለዛች አላህ ምንዳውን ሊሰጠን ሲፈልግ ነው እዚህ በዱንያ ላይ ያለን አንዳንድ ነገር የሚያመጣብን ማለት ነው የተለያየ በሽታዎች የሚያመጣብን እና እንደዛ ሆኖ ያለ አንዳንድ ሰዎች አላህ ይጠብቀንና የተለያየ አይነት በሽታ ሊመጣባቸው ይችላል የተደራረበ ነገር ማለት ነው እና ምንዳው ምን አድርጌ ነው ይሄን ነገር እንዳላህ ያመጣብኝ አላህንም ያመሰገኑ እንደገና ያው አላህ እንደመጣባቸው አቃሉ ተረዱ ማለት ነው ግን ምን አድርጌ ነው ይሄን ነገር እንዳያመጣብኝ እንደው ተደራረበብኝ ሳያሉ ይላሉ አሁን ለነዚህ ነገሮችም አላህ ምንዳውን እንደዚህ በማለታቸው ይጽፍላቸዋል ምክንያቱም ያን ነገር ካላህ እንደመጣ አድርገው በሰብር አልተቀበሉትምና ምን አመጣብኝ የሚለውን ስለጨመሩ ማለት ነው እና ይሄን ቢያብራሩልኝ አሰላሙ አለይኩም። በጣም ቆንጆ ጥያቄ ነው ወንድሞች። ብዙ ዑለማዎቹ ይህን ሸርጥ አስቀምጠዋል። አንድ ሰው ከታመመ አላህ ስብሐ ወተዓላ ምንዳውና አጅር የሚጽፍለት ትልቁ ሸርጥ ሰብር ሲያደርግ ነው አሉ። ወኢላ ኢዛ ተሰኸጥ ያኒ ምን ነው እኔ ምን አደረግኩት ነው አላህ እንደዚህ የሚያሰቃየኝ? በዛ እኮ ረዘመ እኮ ለምን ዱዓ አታረግም? ኧረ እባክህ ዱዓማ በዛብኝ እኮ አላህ ምን ደር አደኔ ሌላ የለም እንዴ ሌላ ሰው አጣ እንዴ የሚሉ ሰዎች አሉ። ወይም ደግሞ በአፋቸው ባይሉም በነፍሳቸው ያማራሉ። ላ ይህ ትልቅ ሸርጡ ነው አሉ። አሳመመህ አይደለም አላሁ አክበር ሲወደኝ ነው ምን ነው እኔ ከምወደው አላህ የሚወደው ነው የምፈልገው እኔና አላህ እንዲያሳመመኝ መረጠ እኔ ደግሞ እንድድን ነው የምመርጠውና የአላህ ምርጫ ይሂድ خلاص አላህ መርጠዋል እኔ እንድታመም ደስ ይለዋል። ምክንያቱም ለአንድ ህክማ ነው እኔ ማላቀው ህክማ ላ ብለህ ማመስገን ነው። እዚህ ላይ እሾህ ብትሆንም አላህ ምንዳህን አንተን አይዘልምህም። አንዳንዶቹ ደግሞ ዑለማዎች አሉ ባያመሰግንም ብቻ አያማርር አሉ። እንግዲህ ሰዎቹ ሶስት አይነት ናቸው። አንዱ ይሳደባል። እንዴት ነው ምንድን ነው ኩፋሮቹ እንደዚህ ሲያደርጉ የዋሉ? እነገሌ እኮ አይሰግዱም አያውቁትም አላህ ስብሐ ወተዓላ እኔ እየሰገድኩ እየጾምኩ ምን አደረግኩ ነው ምን አጠፋሁ ብሎ ያማርራል። ይህ በጣም መጥፎ ልጅ ነው ሰውየው። ሁለተኛ ምንም ነገር አያማርርም አያመሰግንም ደግሞ ዝም እንዳለ ነው በቃ ጥሩም መጥፎም አይናገርም። ይህ ሰውየው አጅሩ ይጻፍለታል አሉ። ሶስተኛ ግን በጣም ብዙ አጅር ነው ያለው ያመሰግናል። ያ ረቢ አረተ ሀከዛ ማሻአላህ ወፈዓልተ ማ ተሻእ የፈለግከውን ስላደረክ ደስተኛ ነኝ። አላሁማ ያ ረቢ እኔ የምፈልገው እንኳን ብታድነኝ ጥሩ ነው፣ ላኪን ላ ካልክ ደግሞ ነቢያችን እንዳደረጉት አላሁማ አሉ። አንድ ጊዜ በጣይፍ ሄደው ያን ብዙ በድንጋይ አድርገው ሲመቱዋቸው እናንትን ሲያባሯቸው ምንድነው ዱዓ ያደረጉት ታስታውሳላችሁ? አላሁማ ኢኒ አሽኩ ኢለይከ ضዕፈ ቁወቲ ወቅለተ ሒለቲ ያኒ ህልናዬን ደከሜ ኃይሌን ድክምክም አለ የማልችለው ነገር ጣልክብኝና ማ ኡባሊ አሉ እኔ ግድ የለኝም ኢላ አንተ የተቆጣህብኝ ብቻ አትሆን። አንተ ካልተቆጣህብኝ የፈለገውን ነገር ቢመጣብኝ ካንተ እስከሆነ ድረስ እሸከመዋለሁ፣ አመሰግንሃለሁ፣ በጣም ነው የምወድህ ጌታዬ፣ ብቻ ተቆጣህብኝ እንዳትሆንና አስአሉከ ልዓፊያ ያ ረብ ካዳንከኝ በጣም ደስ ይለኛል፣ ላ ካልከኝ ደግሞ እኔ በጣም ወድጀዋለሁ ብቻ አትቆጣብኝ ብለው ዱዓ ያደርጉ ነበር። ይህን ነገር ማለት ነው ያለብን። እሺ ምን ላረግ እኔ እንግዲህ በእጄ ቢሆን እንትን አላህ በእጁ አደረገው ጤናው እምቢ አለኝ ብለህ መጥፎ አትናገር ይላሉ። ናም ማይክ ፍሪ ይሆን ኡስታዝ ጀዛከላ። ከፊት ለፊት ያለው ስላልቀደመኝ ነው የቀደምኩት። ኡስታዝ እኔ ጥያቄ የትኞቹ ጂኒዎች ናቸው ታዛዦች? እኛስ ላይ የሚጫወቱት የትኞቹ ጂኒዎች ናቸው? አላህ ጂኒዎችን ሊታዘዙኝ ከሰዎች ጋር ነው የፈጠርኩት የሚለው እና የትኞቹ ጂኒዎች ናቸው ታዛዦች? የትኞቹስ ናቸው እኛን ለስህር ለምንም? እነሱ ለቱሌ እንደ ተደናበሩብኝ። ትንሽ ገለጻ ቢሰጡኝ ጊዜ ካሉት ማይክ ፍሬ። እሺ መጀመሪያ ከአንድ አመት በፊት የተማርነው ላስታውስሽ፣ ጅኖች አምስት አይነት ናቸው ብለዋል ዑለማዎቹ። ጅን የሚባል አለ፣ ይህ ተራ ጅን ነው። ሙስሊምም ሊሆን ይችላል፣ ካፊርም ሊሆን ይችላል፣ ተራ ጅን ነው። የማይጓድ ጅኖች ናቸው እነዚህ። ሁለተኛ ዑማር የሚባሉ አሉ። ዑማር ማለት በቤት የሚገኙ ጅኖች ናቸው። አብዛኞቹ ቤቶች ጅን የሌለው ብዙ ቤት የለም። እዛ ይቀመጣሉ፣ ግን ሰላማዊያን ናቸው። እቤት የምታስታውሱ ከሆነ በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንድ ሰሓቢ ውጭ ነበር ተሳፍሮ ነበርና ሲመጣ ሚስቱ ደጃፍ ላይ ቆማ አገኛት። እንግዲህ በአረቦች በጣም ነውር ነው ይሄ ነገር። የሴት አዳሪና ምንዝርና የምታደርገው ነው በፊት በደጃፍ በቤቷ ጠገብ ቁጭ ብላ ሰው የምትጠብቀው። እና መጣና በጣም ተቆጣና በማደኮረው ጦሩ አወጣና ሊወራውርባት ሲል ተው አለችው። ተው መጀመሪያ ጠይቀኝ አለችውና እየተቆጣ መጣና ምንድነው እዚህ አስቆመሽ ምናምን ሲላት ግባና እያለችው ገባና ለካ በአልጋው ተጠቅልሎ ጥቁር በጣም መርዛም የሆነው ጥቁር እባብ ተጠቅልሎ እዛ አገኘ። ሰውየው እንግዲህ የጦር ሰው ነው፣ በጣም የሚወረውረው ነው። አንድ ጊዜ በዛ ለሴትዋ የታሰበው ወርውሮ ሲሰጥ ጦር እባቡን ገደለው። ገና እባቡ የሞተ ሰውየው በዛ ጊዜ ሞተ ማለት ነው። አሁን ሲሞት ምን አሉ እዛ ሚስቱ ራሱ ትላለች፣ መጀመሪያ እባቡ ነው የሞተ ወይስ ባሌ ነው የሞተ አላቅም አለች። ወደ ነቢያችን ኸበሩ ሲሄድ ነቢያችን ምን አሉ እንዲህ አታውቁም እንጂ ዑማር እንዳሉ አታውቁም አሉ። ዑማር እዚህ ላይ ነው ቃሉ እንግዲህ፣ በቤት የሚኖሩ ጅኖች እኮ አሉ፣ ከነዚህ እስላሞች አሉ፣ ኩፋሮች አሉ። ግን ምን ማለት ነው ያለብህ እባብ ስታይ በቤትህ፣ እባክህ አንተ ፍጡር ይህ እኮ የትዳር ቤት ነው የሰው ቤት ነው እና እባክህ ለአላህ ስትል ውጣልኝ ትለዋለህ። አሁን እባብ ከሆነ ጥሩ እንትን ጅን ከሆነ ቀጥታ ነው የሚወጣው። ስነ ስርዓት የሌለውና ካፍርና በጭባጭ ከሆነ ደግሞ እምቢ ይላል። ሶስት ጊዜ እንደዚህ ትለውና አራተኛው እምቢ ካለ ትገድለዋለህ። አይደለም ሰውየው ግን መጥቶ ቀጥታ ነው የገደለው ማስጠንቀቂያ ሳይሰጥ። ስለዚህ ጅን አንድ ነው። ሁለተኛ ዑማር የሚባሉ አሉ። ዑማር እዚህ በቤት ላይ እንትን የሚኖሩ ጅኖች ናቸው። ኦኬ። ከዛ በኋላ የህፃኖች ደግሞ አሉ። ለህፃኖች ብቻ የተላኩ ጅኖች አሉ። ኦኬ። ከዛ ሸይጣን አለ። አራተኛው ሸይጣን ይባላል። ይህ ሸይጣን ካፍር ነው፣ በጣም ካፍር እንትን ነው። አምስተኛው ዕፍሪት ይባላል። ሙተመርድ ዕፍሪት፣ ይህ በጣም የሚጓዱ ዕፍሪቶች ናቸው። ሸይጣኖችና ዕፍሪቶች ናቸው። ሁሉም የጅን ዘር ነው። ለምሳሌ የሰው ዘር እንላለን አይደለም። ከዛ የሰው ዘር ብለን አሜሪካዊ አለ፣ ኢትዮጵያዊ አለ እንላለን፣ ወይም ደግሞ ሌላ አይነት እንትን አለ። እነዚህ ደግሞ የጅን ዘር ሆነው ወላኪን ሁናከ ጅን፣ ሁናከ ዑማር፣ ሁናከ ሸይጣን፣ ሁናከ ዕፍሪት፣ አንድ ደግሞ የሴቶች እንትን አለ። ስለዚህ እነዚህ ናቸው በጣም የሚጎዱ ዕፍሪት የሚባሉትና እንትኑ ሸይጣን የተባሉ ናቸው። ካፊሮች ናቸው፣ ግን ጉዳታቸው በጣም ከባድ ስለሆነ ነው ዕፍሪት የተባሉ። ግን ሙእሚኖች ደግሞ አሉ። ወንድሞች ሙእሚኖች ከሰው የሚበልጡ ጅኖች አሉ በዒባዳ። አንድ ቀን ሰይድና ሰዒድ ብን ልሙሰየብ የመዲና የመስጂድ ነቢ ስ ሰለም ለአርባ ዓመት ኢማም ሆኖ የሚያሰግዱ የነበሩ ለአርባ ዓመት የመዲናችን መዲና ሙነወራ ነቢያችን ከሰሩት ጀምሮ እስካሁን ድረስ 1433 ዓመት ሆኗል። አንድ ቀን ተዘግቶ አያውቅም። ይህ ትልቅ ተአምር ነው። እሱና መካ ካዕባ አንድ ቀን ሳይሰገድለት ቀርቶ አያውቅም 1400 ዓመት። በተለይ መካ ካዕባ እንደዚህ። መዲና አንድ ቀን ነበረች። በጣም ጦርነት ተነሳና በሙሉ ሰው እቤቱ ቁጭ ብለው ሰዒድ ብቻ ሰዒድ አለ ሁወ አልኢማም ሰዒድ እብን ልሙሰየብ የመስጅዱ ኢማም እሱ ብቻ መስጅድ ገባና አዛን አደረገ፣ ኢቃማ አደረገ። ሰው የለም። ኢቃማ ሲያደርግ ወይም አዛን ሲያደርግ ድምፅ ሰማ። ሀያ አለ ሰላ ሲል ላ ሐውለ ወላ ቁወተ ኢላ ቢላህ ይላሉ። ከዛ በኋላ ኢቃማ ሲያደርግ ደግሞ ድምፅ እየሰማ በቃ ሰው ሱፉፈኩም እንደሚለው እንደዚህ ድምፅ ይሰማል። ምንድን ነው ብሎ በጣም ደነቀውና ሰላቱ ሲጨርስ ያ ሰዒድ አለው፣ አንድ ጅን እኮ ነው አንተ የማታየን 40 ዓመት ካንተ ጋር የሰገድን ጅኖች አለን እዚህ መስጊድ አላት። አሁን እኛ በስተጀርባህ እንዳለን ልናሳውቅህ ብለን ነው ድምፅ ያደረግ ነው እንጂ ለ40 ዓመት በአንተን መእሙም ሆነን የሰገድን ጅኖች ናቸው አሉ። ጅኖች ወንድሞች ሙስሊሞች አሉ፣ ሳሊሖች አሉ፣ شهداء اللو صديقوك اللو مبتدعين اللو شيعة اللو يهول لك ان ده سو بزو اي ده جنوك اللو بل عندان ده قزي من هنا عند جن قواد دنيا كادر ركالو مؤمن جن لخدمه الشلال لخدمه الشلال كزي وده شاين اگر وسرين كاركو تشاكمو يوسدهال لكن مؤمن جن هنو انت لتملكو كشال كمالتنو مدفو جنوك دمو اللو تملكاتشو اللي هيدنا انتن يازهال وشركنت ياسكبهال مال نا جنوش بزوناتشو يمي قدو قن النزا شيطانوش انا افريتوش يمي بالو ناتشو انيم انشم اناك اتشو الله بيتشايت ابك كنسو مايك فري. السلام عليكم ورحمة الله وبركاته. مايك افتشجر اني سمع لهم. اوكي ما شاء الله استاذ انجدي صوت صوب لوال صوت صوت ايقوال لطيق ويس يمهجاو ساعات كدرسة ليلا كان نطيق الله ان شاء الله بيرسون فكار طيق ما لدي مجرش. اوكي جزاكم الله خير استاذ يني طيق يمندنو قدم بتمارنو لينو كافرن هيدو مطيق لما السالي عندان قزيزي ويجعلم لاي بزوچو يا ببيتشن ينت نورو مينورو ناتشو تلالكو تناتشو እነሳን ቤታቸውስ መጠጥ ይጣጣሉ ምን ይጣጣሉ خير ነገር ለመስራት በመንሄድበት ጊዜ ወይም ከፍሪጅ ውስጥ መጠጥ አቀብለኝ ምናምን ይላል እንደና የዚህ አይነቱን ነገርስ እንዴት ነው እናደርገው ለምሳሌ ዛሬ አጋጠመኝ ሰውዬ ያላሰብኩት አንድ ትልቅ ሰውዬ እግሩን ታሽጎ ወድቆ የ75 አመት ሽማግሌ ናቸው ይታወቁ ነበር ኢትዮጵያ ውስጥ መናገርሞኝ እባክህ ነገ መተቤት ይርዳኛሉ ግን እሳቸው ከሱፐርማርኬት ሲወጡ አይቻቸዋለሁ መጠጥ ይዘው ነው የወጡት እና እንደዚህ አይነትስ ጉዳይ በምን አይነት መንገድ ነው የሚታየው? እሺ ወሃ አቀብለኝ ቢል አቀብላቸዋለሁ ሌላውንስ ቢለኝ እንዴት ነው ማደርገው? ጀዛኩም አላህ ኸይር ማይክ ፍሪ። ወንድሜ ሐራሚ ብጡ ብዙ የሚያስቸግር ነገር አይደለም። መጀመሪያ አንድ ካፍር ሄደ ዚያራ ማረጉ ዋጅብ አይደለም ያልነው ይቻላል ነው ያልነው ሄደው እንትን ታርጋለ ግን እዛ ሄደ በኩፍርና በእንትን የሚያስገባ ስራ ካለ አትሄድ በጀዋል አርገን ገረው ደሞ ከሄድክ ደሞ ምን አለበት ሄደ ሰላም እናምን ብለ ወሐስ ቀብለን ካለ ታቀብለዋለ መጠጣ ቀብለን ካለ ግን በሃይማኖታችን ክልክል ነው ትሏለ ከቻልክ ደሞ በቃ ዝም ብለ በቃ ዚያራ አርገ ተመለሳለ ስለዚህ ይሄ በጣም ጥቃቅን ነገር ናቸው ተሰረፈ አንተ ያኒ ላንተ ነው ምተው እንጂ ሸርዒ እንደዚህ አርግ አይልህም በጣም ማይነት ነገር ነው የነገር ግን ዚያራ ታርግለታለ ሄደ 5 ደቂቃ ደህና ነህ ወይ አላህ እንትኒ بس ጠሁር አትበለው ያኒ ወንጀልህን እንትን አትበለው ጤና ይስጥህ ሰብር አርግ ኢንሻአላህ አላህ ይረሳ ምናምን እንደዚህ ብለ በቃ ተወጣለ ያው very rare ነው የሚገኘው ያ መጠጥ አስቀብለኝ የሚለው is very rare እና ለዚህ ህኩም አይሰጠውም አንተ ራስ ተሰረፍ صرف مالك من دنو انت راسي مفتاح غني لتزا كن خمر قبلن كلا اتقبلو مكناتهم بزا وانجل لا تغبانو مالتي نو نعم اشي ولا تياك استجمرونا تنش دمو نصرفالن مايك فري. السلام عليكم استاذ. የኔ ጥያቄ ሳይሆን ሰው ጠይቆ ነው እና በጽሁፍ ያነበብኩት ነው። አንድ ሰው አንድ ካፊርን በምንጠይቅበት ጊዜ መለካዎች ዱዓ ያደርጉልናል ወይስ ዱዓ የሚደረገው ለሙስሊም ብቻ ነው? ይሄን እንዲብራራላቸው ፈልገው ነው። ግልጽ ከሆነ ጥያቄ። አሰላሙ አለይኩም። አይ ኑር ጀና በጣም አደገኛ ሆነው ጥያቄ ነው የጠየቅሽኝ አሁን شوفي اني هون لذي كل غزي عند سو يفلقون علم بينورو عند عند يما ياقو انتن الله انكون اني تلالقو علماءهم والله نجر علاقم يميروت الله يي بتام قوم نجر نو انا جن اني جمت لساتش نبياتشين يالوت منزنو من عاد اخا له نو يالوت بسلمنا وندمو يهونو ነው ያሉት እንጂ ለካፊሩ ግን ይቻላል ነው የተባለው። ሊዩነት አለው መን አደ አኸለሁ በስልምና ወንድሙ የሆነው ሄዶ ከደረሰለትና ዚያራ ካደረገለት ያው የተባለው ዱዓ የመላእክቶቹ አሉ። ካፊሩ ግን ያንተ አኻ አይደለም። ካፊሩ ቢልአክዝ هو عدوك لكن በእኛና በነሱ ያለ ግንኙነት ወይም ደግሞ የሰባውነት እንትን ትክክል እንዲሆን ብለው ይቻላል ነው የተባለው እንጂ ሱናም ፈርዱ ነው ዋጅብ ነው ስላልተባለ العلم عند الله اولا اوقتو ትክክለኛ اوقቱ ከአላህ ጋር ነው ያለው። እኔ ግን ግምት ነው መሰጥሽ ከሐዲሱ ተነስቼ ነው አኸለክ ሄደ ያኒ ዱዓንተኑ ዚያራ ካደረክለት ነው። ግን የካፊሩ ጉዳይ ግን አጅሩ ሊኖርህ ይችላል العلم عند الله እንዴት እንደሆነ አላቅም ግን የካፊሩ ዚያራ ልታደርግለት ይችላል ነው ያለው። ለምሳሌ በታዕዚያ ከመጣን ታዕዚያ ኢባዳ ነው ሄደ ታዕዚያ ታደርጋለ ምን ዳው አለ ለካፊሩ ታዕዚያ ማረግም ልክ እንደዚህ ነው እንደታመመው እንትኑ እንደዚህ ነውና አጅሩ ካለው አላህ ይስጠን ከሌለው ደግሞ ያው ከካፊር የሚመጣው አጅራን ፈልገው በዚህ አይነት ምዝጋው ኢንሻአላህ። እሺ ወንድሞችና እህቶች አልহামዱሊላህ ያኒ 2 ሰዓት 3 ሰዓት ሆነዋል አሁን ማይኩ ተቀበሉኝና ትንሽ ደሞ እኔ ላሳርፍ ነገ ኢንሻአላህ ገጠመኝ ይዛችሁ ተመጣላችሁ ካሁን ጀምረ ልሳቅ እንደ ወንድሞች ካካካካ ልበል አላ አልሰማሁም ሳልሰማ እንግዲህ